العالمين الصلاة والسلام على رسول الله صلى الله عليه وسلم الحمد لله أستاذ كون سلامتكم السلام عليكم ورحمة الله وبركاته إن شاء الله يا أندك لما دو زاريم سامن تاويون يا تفسير بروغرامات شنان با الله فكاد انك تلالن سورة البقرة قطر سلاسة سبعة تلايب اللفو سامن تكرتو نبريكم ቀጣይን ክፍል ኢንሻአላህ ዛሬ እንቀጥላለን ሁላችሁም ቁርአናችሁን ወይም ደግሞ ሶፍት ኮፒው ካላችሁ ከፍታችሁ ለመከታተል ኢንሻአላህ ለይቱ ሌላው ደግሞ ትምርቱ እስኪያልቅ ድረስ በቻልን መጠን በጥሞና እንከታተል ጽሁፍ ሎቢ ላይ እናብዛ ከእስላማዊ ሰላምታ ውጪ ሎቢ ላይ እናብዛ በትክክል ትምርቱን እንከታተልና ኢንሻአላህ በትምርቱና በተፍሲሩ ላይ የሚኖረንን ጥያቄ እንጠይቃለን ማለት ነው እንደተለመደው ያው ወንድማችን የዛሬውን ቀጣዩን ክፍል ይቀራልናል አቡ ፍርዶስ ፈለ ተፈበል መስኩር አዑዙ ቢላሂ ሚነሽ ሸይጣን ወዲን ቁል ነህዱ ሚንሃ ጀሚዓ ፈኢንማ ያቲአንነኩም ሚኒ ሁደን فمن تبع هداي فلا خوف عليهم ولا هم يحزنون والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون يَا بَنِي إِسْرَائِيلَ يَا بَنِي إِسْرَائِيلَ اذْكُرُوا نِعْمَتِيَ الَّتِي أَنْعَمْتُ عَلَيْكُمْ وَأَوْفُوا بِعَهْدِي أوفي بعهديكم وإياي فارهبون وآمنوا بما أنزلتم مصدقا لما معكم ولا تكونوا أول كافر به ولا تشتروا بآياتي ثمنا قليلا وإياي فاتقون ولا تلبسوا الحق بالباطل وتكتموا الحق وأنتم تعلمون وأقيموا الصلاة وآتوا الزكاة وارفعوا مع الراكعين أستاذ مايك فري أعوذ بالله من الشيطان الرجيم بسم الله الرحمن الرحيم فتلقى آدم من ربه كلمات آدم كجيتاو قالاتوچن تقبل فتاب عليه يكرتام ما درجلت الله إنه هو التواب الرحيم እርሱ ይቅር ባይና አዛኝ ጌታ ነው ቁልና ህብጡ ምንሃ ጀሚዓ ከርሷ በአጠቃላይ ውረዱ አልናቸው فإما يأتينكم مني هدى ከኔ በኩል የሆነ መመሪያ ከመጣላችሁ فمن تبع هداي የኔን መመሪያ የተከተለ فلا خوف عليهم بان السلاي فرحات ويمشبر يلباتهم ولا هم يحزنون ان السم ما يتكزهم ايازمهم ملال والذين كفروا وكذبوا بآياتنا نزيا يكادونا انا قصو اتشاكشنن يستبابلو تدقمو اولئك اصحاب النار نزيا يأسات قادوشنا اتشو هم فيها خالدون نرسو برصاوست زوتاريوچ ناتشو يا بني إسرائيل أنت يا إسرائيل لجوج هوي اذكروا نعمتي التي أنعمت عليكم فأنت لا يوالكواتن تسجاين أستوسو وأوفوا بعهدي قال كدان ينمولو أوفي بعهدكم قال كدان أجهون ولا لهن وإياي فارهبون أنينم بتشا فرو وآمنوا بما أنزلت باورركتم أمنوا مصدقا لما معكم كنانت غا يالون يميا من النام يرغاغط سيهون ولا تكونوا أول كافر به برسو يمجمريا كهاديان أتهنوا ولا تشتروا بآياتي ثمنا قليلا بأناقص وجهت كيتن واقع أتشمتوا وإياي فاتقون أنينم بيتشات تتنككو ولا تلبسوا الحق بالباطل حق كباطل قار ويم أونتن كوشت قارا أتكالاقلو وتكتموا الحق أونتن ما تدبكو وأنتم تعلمون أن أنت يوقعتشو وأقيموا الصلاة صلاة كالترقاتشو سكدو وآتوا الزكاة زكاة مستو واركعوا مع الراكعين كاقوم باشو التمقار أقوم بسهولة يا زاري ودرس كان لفوت أنا قصوة تقارا تسسر يالو إن السنو يمي أبرار درسنا نبي الله آدم عليه السلام الله سبحانه وتعالى جنة وسطن دينورو كفك عند الله تشو بهالا ساتشو النبى على بيت تشون اسكن أنت وزوجك الجنة على تشو بهالا سمعت تشون لما فتن عندي تقتل كجنة وسط عندي تنزاف بتشامر طوي كنا تقربوا لي أو نجم بسفيو ندفل لقاتشو ثم جابوا بلو تشون دنبرنا ያችን ቅጠል ግን የተከለከሉት ዘላለማዊ ሆነው ጀነት እንዳይኖሩ ስለፈለገ ነው በሚል ሰበብ ኢብሊስ አታሎ እንዳንሸራተታቸው አይተናል ولا تقرب هذه الشجرة فتكون من الظالمين ሲባሉ ይችን ዛፍ አትቅረቡ አትብሉ ብቻ ሳይሆን በአቅራቢያው አትሂዱ አለ ለምን ቢባል በሐራም ነገር ዙሪያ የሚልከሰከስ ሰው በአካባቢው ከተገኘ መሳሳቡ አይቀርም ولذلك جاء في الحديث أن النبي صلى الله عليه وآله وسلم قال ألا وإن لكل ملك حما ألا وإن حما الله محارمه وقال من حام حول الحما يوشك أن يواقعه بكلكل كتنازور يا يمشكرك كرسو ውስጡ ለመውደቅ የቀረበ እንደሚሆን ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ولا تقرب ያላቸውም ለዚህ ነው አንድ ነገር ሊከለክል ሲፈልግ አላህ እሱ ብቻ ሳይሆን ሰበቡንም ጭምር ይከለክላል ዚናን ከለከለ ለምሳሌ ማየትንም መዘያየርንም ማግለልንም አብሮ ከለከለ እነኚህ ነገሮች ካሉ የመጨረሻው የሆነው ጥፋት መፈጸሙ ስለማይቀር ማለት ነው ኢላ መርሂም ረቡክ ስለዚህ እንደዚህም አብረው حرام ሆኖ ዛፋውን መቅረብም እንደዚሁ አትቅረቡ አላቸው ይሄ ማዕናን رائق ነው ያው እነሱም እዚያች ዙሪያ መሄድ አልቀረም ነበር ይመስላልና መቅረቡን ሲያገኝ ነው ኢብሊስም ያሳሳባቸው زافان يا ملكتهم يا ناغراتو ما نهاكما ربكما عن هذه الشجره الا ان تكونا ملكين يهچن زاف سبيسيفيك زاف نات يكلكلاچو جيتو جيتا يكلكلاچو لا ناغر አይደለም አላቸው ملائكه እንዳት ሆኑ ወይንም ደግሞ ዘላለማዊ ነዋሪዎች እንዳት ሆኑ ስለፈለገ ነው ይችን ቅጠል በጥሶ የቃመሰው የዘላለም የጀነት ንግስና እና ጸጋን እንደወረሰ ይቀራል አላቸው የሰው ልጅ ደግሞ ይጓጓል ሰው በተፈጥሮ ያው እንግዲህ ጓጉና መሰላቸው ማለት ነው። فأزلهم الشيطان عنها فأخرجهما مما كان فيه كان بربت አወጣቸው። የሚገርመው የአያው አገላለጽ ነው። ወደ ኋላ መለስ ያልኩት አንዳንድ ማዕናዎችን ልጠቁም ፈልጌ ነው። ፈአዘለሁማ የሚለው ቃል ዘለል ማለት በቋንቋ ደረጃ ድልጫ እንለዋለን። በጭቃማ ቦታ ላይ ስትሄድ መሬቱ አምሎጭ ልጮ ተንሸራቶ መውደቅ ማለት ነው። መውደቅ ፈልጎም አይደለም ሰውየው የሚሄደው፣ ግን ቦታው የሚያዳልጥ ነውና አዳልጦ ይጥለዋል። አሁንም አደምና ሐዋን እንዲህ በዚያ መልኩ ነው ያንሸራተታቸውና ጠልፎ የጣላቸው ማለት ነው። ጠላት መረብ ውስጥ ሊያስገባህ የሚችልበት አካባቢ ላይ ከተገኘ ጠላትን ሳይሆን ራስህን ነው መውቀስ ያለብህ፣ ከርቀት ነው መሸሽ ያለብህ። እና الشيطان لكم عدو فاتخذوه عدوا ነው አላህ ያለው። ጠላታችሁ ነው ጠላት አድርጋችሁ ያዙት ብሎ ነግሮናል። ነገር ግን አደም አለይሂ ሰላም ተንሸራተው ቢወድቁም ወድቀው አልቀሩም። እንዴት እንደሚነሱና ወዴት እንደሚመለሱ ያውቁ ነበር። ደጉ ነገር ይሄ ነው። እንደ ኢብሊስ አንድ ቀን ተንሸራቶ በዛ ወድቆ አልቀሩ። ምንድነው ያሉት? ይቅር በለን አሉ። ይቅርታ አድርገው ወደ ጌታ ተመልሰው ሲማጸኑት ጊዜ ሲምር ያስተምር እንዲሉ እንዴት መታረቅ እንዳለባቸውና የሚያደርጉትን ዱዓም ጭምር አስተማራቸው። እሱ ነው ሁን ፈተለቃ አደም من ربه كلمات ميلو آدم كجيتاو قالاتوچن تقبل على انديت بن لمنو اندميتارقنم چمر الله يستمران معلوم يام دمو ليلا سورا لاي تفسرال سورة الاعراف قطر الحياة 3 لاي قال ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين جيتاچن هوي እኛ ራሳችንን በድለናል አሉ። ፈርድህብን ነው አላሉም። ቀደርን እንደ ደሊል እያደረጉ ጥፋትን ላለመቀበል መከራከር የሰይጣን መንገድ ነው። በገዛ እጃችን ነው ይሄንን ጥፋት የፈጸምነው፣ በደሉም ደግሞ ራሳችን በራሳችን ላይ የፈጸምነው ነው። ስለ ጥፋታችን አንከራከርም። ወኢን ለም ተግፊር ለና ወተርሐምና አንተ ካልማርከንና ካላዘንክልን በስተቀር ለነኩነን من الخاسرين ከከሳሪዎች መሆናችን አይቀሬ ነው አሉ። እንግዲህ ከሊማቱ ይሄ ነው በግልጽ ተቀምጧል። በአሰር ደሞ የመጣው ሱፊያን ሰውሪ እና ሌሎችን ባወሩት عن عبيد بن عمير قال قال آدم يا ربي خطيئتي التي أخطأت شيء كتبته علي قبل أن تخلقني أو شيء ابتدعته من قبل نفسي راسي فتركوت ويسان تفرده وعلاله قال بل شيء كتبته عليك قبل أن أخلقك قال فكما كتبته علي فاغفر لي عند أسألفك ورنا عند أسألفك ورنا مرة ما درق اللي نعلم على አዎ እንጂ አንተ በፈረድከው እኔ አልጠየቅም የማያዋጣ ክርክር ነው። فتلقى آدم من ربه كلمات فتاب عليه ይቅርታም አደረገለት። ማንኛውንም ወደሱ የሚመለስ ይቅር ባይ ጌታ ነውና انه هو التواب ይሄ ባህሪው ነው። ያአላህ كثير التوب ነው ይቅር ባይ ነው። حاميم تنزيل الكتاب من الله العزيز العليم غافر الذنب وقابل التوب شديد العقاب ጸጸትን ተቀባይ ኃጢያትን ማሪ ቅጣ ተብርቱ የሆነ ነው እርሱ ብሎ ነው ራሱን የገለጸው። نبع عبادي اني انا الغفور الرحيم وان عذابي هو العذاب الاليم ነገርልኝ ለባሪያዎቼ እኔ ምህረተ ሰፊና አዛኝ ነኝ ደሞም ቅጣቴ የበረታ መሆኑን ነገር ይላል። አለም ያዕለሙ አን አላህ ሁወ የቅበሉ ተውበተ አን ዒባዲህ ከባሪያዎቹ ተውባን የሚቀበለው አላህ እርሱ ራሱ መሆኑን አላወቁም ወይ? ወመን ያዕመል ሱአን አው የዝልም ነፍሰሁ ሱመ የስተግፊር ላህ የጅድ ላህ ገፉራን ረሒማ ክፉ ነገር የሰራ ወይም ራሱን የበደለ ከዚያ በኋላ ጌታን ማረኝ ብሎ ከተመለሰ እርሱ ምህረተ ሰፊ አዛን ጌታ ነው ይላል። قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله نانت بباريو بنفسو تشاتو لاي بكنتني فتصماتو باريو تشوي بلاتو كالله رحمة تصفى التكرتو يفلق وانجل كبار بيون لا الله يكبدو إنه يغفر الذنوب جميعا وانجلو كن هلو يمرالسو إنه هو الغفور الرحيم ከዛ ምህረት አደረገላቸው ግን ምህረት ቢያደርግም ከዛ በኋላ ጀነት መኖርን አልፈቀደም ጀነት ከዛሬ በኋላ የሚገባው በነጻ ሳይሆን ዋጋ ተከፍሎ ነው አለ ማለት ነው መጀመሪያ ምንም ሳይያረጉ ሳይሰግዱ ሳይጾሙ ገና እንደተፈጠሩ እስኩን አንተ ወዘውጁ ከልጀና ብሏቸው ነበር ጽናቱን አልቻሉ ሁሉ ነገር ተሟልቶላቸው አንድት ቅጠል ብትቀር እንግዲህ አላህ ይቀደረው ያው ሱገይብ ነው እንጂ ምንም አይጎልባቸውም ነበር ግን ሻ አላህ ذلك ከዛ ወደ ምድር ወርዶ እሱና ዝርያው እንዲሁም ሸይጣን ከነዝርያው እርስ በርሳቸው እየተፋጩና እየተዋጉ አንዱ ባንዱ ላይ ትግል ያደረገ እንዲኖር ከዛ ሰይጣንን ተቋቁመው ፈተናውን አልፈው አንዳንዴም ሳትብሏቸው ስተት ቢሳሳቱ ይቅር በለው ወደ አላህ እየተመለሱ የሚኖሩ ምናን ናቸው የጀነትን ዋጋ ይከፍሉና መልሰው የሚገቡት ስለዚህ ህግ አለ ህግ ሊመጣ ነው ነብይ ሊላክ ነው ወረዱ አላቸው ማለት ቁልና اهبطوا منها ወረዱ ከርሷ አላቸው አደምን ከነዝርያቸው ወለፎም ተቁም ያለው ብሎም ابليس انا مجمر فاما ياتينكم مني هدى كني بكل ممريا ميمطاچو كهونه ممطاتو ايكرمنا فمن تبع هدايا فلا خوف عليهم ولا هم يحزنون كني ممريا يتكتل انزا سوچ لا فرحاتم سغاتم تكازيم يلباچو ميلال انغدي ممريا اندم يمطا መመሪያው ሲመጣ ደግሞ ተቀባይና አመጸኛ እንደሚኖር ከወዲሁ አሳወቀ ማለት ለሁለት ከፍሎ ነው ያስቀመጠው والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون يكادون ناقصዎቻችንን ህጋቶቻችንን ያስተባበሉ የሳት ሰዎች ናቸው አሳወቃቸው ማለት ነው هدى ምንድነው قيل هو القرآن وقيل هو محمد صلى الله عليه وسلم وقيل هو اعم في كل كتاب انزل وكل نبي ارسل يتشال من هنا وهي نو يتنياونم يورد كتاب كله ياكاتتال يتنياونم يتلاك نبي كله ياكاتتال باي زمنه معلوم فمن تبع هدى يميلو اني اورد كتن يتكتله معلوم لقد ارسلنا رسلنا بالبينات وانزلنا معهم الكتاب ليقوم الناس بالقسط بلو اندميلو سوره طه لاي مينونو سيناجر قلنا اهبطا قال اهبطا منها جميعا بعضكم لبعض عدو فإما يأتينكم مني هدى فمن اتبع هدايا فلا يضل ولا يشقى يعني من مريا يتكتل اي تمم اي قصح قلمم ودفيت بروه تسفانهم يتبكوا قال ابن عباس فلا يضل في الدنيا ولا يشقى في الآخرة بالدنيا تماما يهونم بآخرة يميسك اي يهونم مالتنا ومن اعرض عن ذكري فإن له معيشة ضنكا ከኔ ማስተዋሻ ወይም ማስገንዘቢያ ችላ ያለ ሰው ደግሞ ለርሱ ጠባብ ኑሮ አለችው ወንሕሹሩሁ የውመ القيامه አዕማ የቂያማ ዕለትም ደግሞ እውር አድርገን እናነሳዋለን ይላል والذين كفروا وكذبوا بآياتنا እነዚያ የካዱና አንቀጾችን ያስተባበሉ اولئك اصحاب النار هم فيها خالدون የሳት ሰዎች ናቸው ዘውታሪዎች ሆነው عندي ساعات كغبوا بحالا موجع يلاتهم معناتهم كما ثبت في الحديث ان النبي صلى الله عليه وسلم قال اما اهل النار الذين هم اهلها فلا يموتون فيها ولا يحيون يا ان الزياما يا ساعات سوج እውነት የእሷ ሰዎች የሆኑት አለ ኩፋሮቹን ማለት ነው። ምክንያቱም ሙእሚኖች እዚያ በአንዳንድ ጥፋት ቢገቡም መኖሪያቸው አይደለችም። እነዚህኞቹ አለ ፈላ የሞቱ ነፊያ ወላ ያሕያውን እሷ ውስጥ አይሞቱ ሞትን ለምነው ያገኙ አይኖሩ ኖሮ አይባል። ይልቁንስ ሙእሚኖች ከሆኑ ደግሞ ላኪን አቋሙን አሳበትሁም ናር ቢኸጣያሁም ፈአማተትሁም ኢማተተን ሐታ ኢዛ ሳሩ ፈሕመን ኡዚነ ፊ ሸፋዓ ይሄ ነው ማለት ነው። ያ በኒ እስራኤል አለ። አሁን ቀጥታ ወደ በኒ እስራኤል ታሪክ ሊገባ ነው። እናም የሰሯቸውን ስራዎችና ጥፋቶች፣ ልማቶች፣ አጠቃላይ የሙሳና ወገኖቻቸውን ሁኔታ ነው የሚነግረን። ከዚያ ተሞክሮ ይሄ ኡማ እንዲማር አላህ ስለሚፈልግ እንደ በኒ እስራኤል እና እንደ ሙሳ ቅሳ በቁርአን ተደጋግሞ የተነገረ ከቶ የለም። ለምን? የነሱ ኢኽፋቃት የወደቁበት እንትንም ለኛ አስተማሪ ነው። ስኬታማ የሆኑበትም እንደዛው አስተማሪ ነውና ያለፈው ህዝብ ተሞክሮ እንድንጠቀም ነው። አሁን ቀጥታ እነሱ ነው እያነጋገረ ያለው። መዲና ላይ ነበሩ ይሁዶች እስራኤሎች ነን የሚሉ እነሱም ነው የሚያነጋግረው። ያው አጠቃላይ እስራኤልንም ማለት ነው። اذكروا نعمتي التي انعمت عليكم ለእናንተ የዋልኩላችሁን ጸጋዬን አስታውሱ አለ። ጸጋው ምንድን ነው ወደሚለው ከመሄዳችን በፊት እስራኤል ማን ነው? እስራኤል ነቢዩላህ ያዕቁብ ናቸው። ሌላው ስማቸው ይሄ ነው። በቁርአን ላይ ያዕቁብ የሚለውን ስም ምን ያህል እንደተደጋገመ ስከታተል ነበር፣ 5 ጊዜ ብቻ ነው። እስራኤል የሚለው ግን ከ40 ጊዜ ያላነሰ ተደግሟል። እንግዲህ የዑቡድያ ማዕና ያለው ስለሆነ ሊሆን ይችላል። እስራኤል ማለት አብዱላህ ማለት ነው ይላሉ። ኢል በነሱ ቋንቋ አምላክ ማለት ነው። ኢላህ ወደሚለው ቀረብ ብላ ሁለቱ ቋንቋዎች ሴሜቲክ ቋንቋዎች ስለሆኑ አረብኛና አብራይስጥ ተቀራራቢዎች ናቸው። ታዲያ ያ በኒ ያዕቁብ አላለም፣ ያ በኒ እስራኤል አለ። ኑክታው ይሄ ሊሆን ይችላል። ያ የሁድ የሚል ቁርአን ላይ አናገኝም። ያ በኒ እስራኤል ነው የሚላቸው። ለምን ይሄ ተመረጠ የሚለውን እብኑ ከሲር ሲጠቁመውን ይላሉ ተህይጀን ለሁም ቢዝክሪ አቢህም እስራኤል፣ እስራኤል የተባለውን ደጉን አባታቸውን መጥራቱ ወደዚያ ወደሱ ደግነት ለመቀስቀስ ፈልጎ ነው። እናንተ የዛ ሰው ልጆች ናችሁ። ذلك العبد الصالح المطيع እንዴት እንዲህ ጠማማና መንገድ የሳታችሁ ትሆናላችሁ? ከዚያ ሰው ተገኝታችሁ ለማለት ኩኑ ምስለ አቢኩም ፊ ሙታባዓቲል ሐቅ፣ ሐቅን በመከተል እንዳባታችሁ ሁኑ። የብነ ልከሪም እፍዓል ከዛ፣ አንተ የደጉ ሰው ልጅ እንዲህ ስራ ይባላል። አባቱን ማንሳቱ አባትን ለመከተል እንዲነሳሳ ተፈልጎ ነው። የብነ ሹጃዕ ባሪዝ ልአብጣል፣ የብነ ልዓሊም ጥሉብ ልዕልም እንደሚባለው ነው ይላሉ። ለዚህማ ብሎ አላህ ስብሓነ ወተዓላ አጠቃላይ ሰው ልጆችን ሲያነጋግር ዙርየተ መን ሐመልና ማዐ ኑሕን እነሁ ካነ ዓብደን ሸኩራ አለ። ከኑሕ ጋር ያጓጓዝናቸው ሰዎች ዝርያ የሆናችሁ ሆይ ያች እንኳን ለኑሕ የተደረገች ውለታ እያንዳንዳችንን አግኝታለች፣ ደርሳናለች። ምክንያቱም ያን ጊዜ የነበሩት ሙእሚኖችም ጭምር ጠፍተው ቢሆን ኖሮ የሰው ዘር ምድር ላይ ባልተረፈ ነበር። እስራኤል ያዕቁብ መሆኑን ያው በሐዲስ ደረጃም ተነግሯል። ነቢ ስላ ሰለም የሁዶች ተሰባስበው መጥተው ባናገሯቸው ጊዜ ሐደረት ዒሳበቱ ምን አልየሁድ ነቢይ ላህ ለ ላሁ ለ ሰለም ፈቃለ ለሁም ሀል ተዕለሙነ አነ እስራኤል ያዕቁቡ፣ እስራኤል ማለት ያዕቁብ መሆኑን ታውቃላችሁ አላቸው። ቃሉ አላሁመ ነዓም فقال النبي صلى الله عليه وسلم اللهم فاشهد. الحديث رواه ابو داود الطيالسي. عندي بلو كترراچو بهالا يزاي دغ سو لجوج قالا بهالا اذكروا نعمتي يال نعمايين استاوسو على اون ايه عند نعمه ادلچم بزو نعمه نو ياو جنس سلو هنا نو زم بلو بافراد يامطاو بنسو لا يوالو نعمه بتام بزو نو ك ድንጋይ ውሃን አፍልቆላቸዋል። መንና ሰልዋን አውርዶላቸዋል። ከፍርዓውን የባርነት ቀንበር አላቋቸዋል። ከዛም በኋላ ደግሞ ነብይነትና ሪሳላን በመካከላቸው አብዝቷል kitab አውርዶላቸዋል ይሄን ማዕና ሱረቱል ማኢዳ ላይ ይገልጻዋል ያ ነብዩ ላህ ሙሳ አለይሂ ሰላም እንዲህ ያሉ ያናገሯቸው ያ ቀውም ይዝክሩ ኒዕመተላሂ علیکم إذ جعل فيكم أنبياء وجعلكم ملوكا وآتاكم ما لم يؤتي أحدا من العالمين نعمت وقن وجهه هوي بأن أنت لا يا الله انتقى أستوصو ومحكلاتو نبيوكنا درقى نقصوكنا درقاتو لما أنم يعلم هزبي على ستون بزي زمن لأن أنت ست إلاتو ويم نعمتي مالت مكرايين مالتنو نعمة لبلاء مدل اذكروا نعمتي التي انعمت عليكم اي بلائي عندكم وعند ابائكم كذا كله فتنا بحالا دغمو الفو يت اندرسوا تستاوسالاجو ان انتم يعني تستاوسوا لتجنزبوا يجبال علاجو واوفوا بعهدي نعمه ببلاء معنا عندما يمطى كله بلاء بنعمه معنا يمطى سوره البقره وسط وفي ذلك بلاء من ربكم عظيم لاجو بلاء اي نعمه او ابتلاء واوفوا بعهدي قالنا موالو من قال جبتوا الله الله اوفي بعهدكم انم قالاتون اموال الله الله معناته مندنو لاني يغباچوتن قال تكبراوي كادرغاچو انم لنانته يغباحوتن قال تكبراوي ادرغواللو معناته من نبرسو قال الله تبارك وتعالى ولقد اخذ الله ميثاق بني اسرائيل وبعثنا منهم 12 نقيبا وقال الله اني معكم لئن اقمتم الصلاه واتيتم الزكاه وامنتم برسلي وعزرتموهم واقرضتم الله قرضا حسنا لاكفرن عنكم سيئاتكم ولا ادخلنكم جنات تجري من تحتها الانهار ايهنو الله لنسو يغباهم انسو لله يغبوت مندني علاچو وقال الله اني معكم الله علاچو اني كنانتا غاني صلاتن كتارغاچو كسجداچو زكان كسطاچو بملكتنيوچي كامناچو عندو نطلاچو عندو طلاچو صايو مال برسولي امن الرسول الذين امن الرسول والمؤمنون كل امن بالله وملائكته وكتبه ورسله لا نفرق بين احد من رسله نو بملكتنيوچه كامناچو وعزرتموهم كاكبراچوهاچونا واقرضتم الله قرضا حسنا لا اللهم ملكام بدرن كابدراچو نگه اتف درب تلرغو ميكفللاچون صدقه لدها كلغساچو مالن لا اكفرن عنكم سيئاتكم እኔ ለኃጢአታችሁን አራግፋለሁ እሱ የገባላችሁ ይሄ ነው እነሱ ከላይ የተጠቀሱትን አምስት ነገሮች ካሟሉ እሱ ደግሞ የሚያደርግላችሁ ኃጢአታችሁን አራግፋለሁ ولا ادخلنكم جنات جنات ማስገባችኋለሁ አላችሁ ያንን እሺ ብለው ተቀበሉዋል ደግሞ እነሱ قال اقربتم واخذتم على ذلك اسري ይሄን ነገር አጸደቃችሁት ቃል ኪዳኔንም ተቀበላችሁ ሲላቸው قالوا اقررنا ብለዋል አዎ قال قبتنال بلو نبر نبي كمطام ليامنو اندزو قال قبتوال ليلوچ منغير يهودوچ قال مغبات چگر يلباچوم قال ماكبر نو انجي زي الله سبحانه وتعالى ينقضون عهد الله من بعد ميثاقه بلو ميگلصاچو لزي نو وقال اخرون هو الذي اخذ الله عليهم في التوراة انه سيبعث من بني اسماعيل نبيا عظيما تطيعه جميع الشعوب كاسرائيل بيت سايون كاسماعيل بيت تلك نبي اندميلكنا كلهم حزبوج اندميتعززوت انسوم يزيان نبي كميقبلوا حزبوج محكل مهون اندميتطبقباتاو قال اسغبطاتاو نبر كاسماعيل ذريا دمو يتلاقوت نبينا محمد صلى الله عليه وسلم ناتو ويدمو اوفو بعهد يميلو اتقالا يعبادان قال كيدان نو كلهم سوج قال كيدان جبتوال الله كخلق ابو هالا لست بربكم سلاچو او بلوال جيتاچو هيدلهم ايدلهم ويني بلوستيقاچو انديتا انتن جيمان جيتالن بلو انا ተናግረዋል። አሁን ወደዚህ ወደ ዱንያ ሲመጡ ግን አንተም ብሎ ጌታ እናውቅም ያሉ አያሌ ህዝቦች አሉ ማለት ነው። እንደዛ እንዳትሆኑ ቃልን እንዳታፈርሱ አላቸው። ወእያ የፈርሃቡ እኔኑ ብቻ ፍሩ። መከራ፣ ስቃይ፣ ቅጣት ሊመጣ የሚችለው ከኔ እንጂ ከሌላ ከማንም አካል አይደለም። እኔ እንዳልቆጣባችሁ እንዳልቀጣችሁ ትዕዛዜን በማክበርና ቃሌን በመጠበቅ ፍሩኝ አላቸው ማለት ነው። የመጀመሪያው ተርጊብ ነበረው። አውፉ ቢአህዲ ኡፊ ቢአህዲኩም አግባብቷቸው ነበር። ወእያ የፈርሃቡን ደግሞ ተርሂብ ነው፣ ማስጠንቀቂያ ነው፣ ማስፈራሪያ ነው። ያው የቁርአን መንሀጅም እንደዚህ ሆኖ ተርጊብ እና ተርሂብን ጎን ለጎን ነው ይዞ የሚሄደው ማለት ነው። ወአሚኑ ቢማ አንዘልቱ ባወረድኩትም እመኑ አለ። አዲስ በወረደው ወሒ ማለት ነው። ወሁወ አልቁርአኑ አልከሪም ኑእምኑ ቢማ ኡንዚለ ኢለይና ወየክፍሩነ ቢማ ወራአሁ፣ በእኛ የወረደውን እናምናለን እያሉ ከዛ በኋላ ያለውን ሸምጥጦ መካድ ሳይሆን ይሄም ከአላህ ነው የመጣው ያም ከአላህ ነበር የመጣውና ያ ማዕሸረ አህል ልኪታብ አሚኑ ቢማ አንዘልቱ ሙሰድቀን ሊማ ማዕኩም፣ ከእናንተ ጋር ያለውን የሚያረጋግጥ ሲሆን ተውራት ሐቅ መሆኑ ራሱ በቁርአን ነው የተረጋገጠው። ለምን ነብይ ይመጣል ሲፈቱ እንደዚህ የሆነ ባህሪው እንዲህ የሆነ ብሎ ተናግሮ ነበር። መጥቶ ሲታይ ነው የተውራት ትንቢት እውነት መሆኑ የተረጋገጠው። الذين يتبعون الرسول النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل، በእነሱ ዘንድ በተውራትና በእንጂል ተጽፎ የሚያገኙት يحل لهم الطيبات ويحرم لهم عليهم الخبائث، ጥሩ ጥሩ ነገሮችን የሚፈቅድና ቆሻሻ ነገሮችን ደግሞ እርም የሚያደርግባቸው ነብይ በተውራትና በእንጂል ተጽፎ የሚያገኙት ይላል። እና ያንን ነብይ እመኑበት የወረደበትን ኪታቡን ተቀበሉት ማለት ነው። ولا تكونوا اول كافر به የመጀመሪያ የካሃዲ ቡድን አትሁኑ አላቸው። ወይም ደግሞ የመጀመሪያ ከመጽሐፍ ባለቤቶች የካደ አትሁኑ። ምክንያቱም ከዛ በፊት ከነብዩ ሰለላሁ ዐለይሂ ወሰለም ጋራ የተከራከሩት ሙሽሪኮች ብቻ ናቸው። መዲና ከሄዱ በኋላ ደግሞ የመጀመሪያ ከሃዲዎቹ ይሁዶች ሆኑ። እናንተ የመጽሐፍ ባለቤቶችና የነቢያት መንገድ ርዝራጅ በእጃችሁ ያለ እንደመሆናችሁ ግንባር ቀደም አማኝ መሆን ነው የሚጠበቅባችሁ እንጂ ከሃዲ መሆን አይደለም ማለት ነው። قال أبو العالية يقول ولا تكونوا أول من كفر بمحمد صلى الله عليه وسلم يعني من جنسكم أهل الكتاب بعد سماعكم بمبعثه من لا كن وترونو سمتاتو ينبراتو خناتو يالا زاري مكاد أي تبك باتو منا يمجم مريك هاجاتون به يميلو ضميرو لمحمد من لسانو ماذا لا قرآن بن من لسو ولا تكونوا أول كافر بالقرآن لمن كلاي بما أنزلتم يالو ባወረድኩት የመጀመሪያ ከሃዲ አትሆኑ ነው። ከለል ማዕና የይን صحيح ደግሞም የተያያዘ ነው። من كفر بالقران فقد كفر بمحمد صلى الله عليه وسلم ومن كفر بالنبي محمد صلى الله عليه وسلم فقد كفر بالقران ቁረይሾች በኩፍር ቀድመዋቸዋል። አዎ ግን ከአህል الكتاب የመጀመሪያ ከሃዲዎች እነዚህ ናቸው። ለምን ከሃዲ ሆኑ? ለምን ይሄን መረጡ? በህዝባቸው መካከል ያገኙት የነበረውን ምድራዊ ማዕረግ እለታዊ ክብርና ጥቅም ላለማጣት ነው። ዱንያ ሰውን ታታልላለች። አንቱ መባሉና እንዱ ከህዝባቸው አጀባና ጥቂት ሀዳያዎችን ማግኘቱ አታሏቸው ነው። የሁድ ሊቃውንቶች እንዴት ቁረሾችም እንደሚሉት እንደነበረው አነኩኑ አዝያለን በዕደማ ኩና ሩኡሰን ራስ የነበርን ሰዎች እንደገና ጅራት መሆን አለብን እንደይሉ ነበር። ከኋላ እንዴት እንከተላለን ነው እና ባልሆነ ነገር ራስ የሆናችሁ እንደሆነ በዚያው በጥመት አይመት ለኩፍር መሆኑ መቀጠሉ ይሻላል ወይ? ولا تشتروا بآياتي ثمنا قليلا በአናቅጾቼ ፋንታ ጥቂት ሸቀጦችና ጥቂት ዋጋዎችን አትሸምቱ። የኔን ነብይ በመከተልና ኪታብን በማመን ፋንታ ዱንያንና የዱንያን ፍላጎቶች በማስ አንድ ሰው ብዙ ገንዘብ ስለቆጠረ ያ ሁሉ የሱ ነው ማለት አይቻልም። አጠራቅሞ ለሌላ ሰው ነው ጥሎ የሚሄደው። ስለዚህ ተመናን ቀሊል ብሎ ነው የሚገልጻት። እንደው ቢጠቀመው የዱንያ እንችን ፍኒሃ ጥሎት የሚሄደው ነገር ነው። አዱንያ ቢሐዛፊሪሃ ተመኑን ቀሊል፣ አጠቃላይ ከአደም እስከ መጨረሻው ያለችውን ብትሰበሰብለት ለአንድ ሰው ያው ትንሽ ዋጋ ነው። ቁርአንን አምኖ ከሚገኘው የአኺራ ጥቅም ጋራ ፈጽሞ ሊወዳደር የሚችል አይደለም። ስለዚህ ያንን በመፈለግ ሐቅን አትደብቁ። فذلك الطمع هو الثمن ወይ ደግሞ በምታውቁት ነገር ምንዳ አትፈልጉበት። لا تأخذوا عليه أجرا ማለት ነው ተብሎ ይነገራል። ማለት ይሄ እንግዲህ በቁርአን ወይም ደግሞ በዒልም ዓለማዊ ዋጋ ወይም ደሞዝ ማግኘት አይቻልም ማለትን ያመለክታል ይላሉ። وقيل معناه لا تعتاضوا عن البيان والإيضاح ونشر العلم بالكتمان واللبس لتستمروا على رئاستكم في الدنيا القليلة. حقن بمجلس فانتا وكتم بمسراجة فانتا ማደባበስና ማለባበስን አትምረጡ፣ ያላችሁበትን ማዕረግ ለማቆየት በሚል ሰበብ ይሄ ጠፊ ነውና ማለት ነው። ይሄ እንግዲህ የዲንን ዒልም ለዱንያ ጥቅም ብሎ መፈለግ ምን ያህል ከባድ መዘዝ እንደሆነ የሚያሳይ አያት ነው። وفي سنن ابي داود من حديث ابي هريره رضي الله عنه قال قال رسول الله صلى الله عليه واله وسلم من تعلم علما مما يبتغى به وجه الله لا يتعلمه الا ليصيب به عرضا من الدنيا لم يرح رائحه الجنه يوم القيامه. يا الله فيت يمفلغبتن اوقت يدنيان غزياو يتقم لمفلغ بلو يتمارسو اواكينو لمبال ወይም ደግሞ ጥቅም ለማግኘት ወይም ክብር ለማግኘት ሰው እንግዲህ በሽታ ውስጡ የሚፈጠረው ብዙ አይነት ነው። አላህ በእኽላስ ካልጠበቀው በስተቀር እንዲህ የሆነ ሰው ለም የራህ ራኢሐተል ጀነ የጀነትን ሽታ አያሸታትም አሉ። ያ ረቢ ሰልም። በጣም ከባድ ነገር ነው። ታዲያ ይሄ በደሞዝ ማስተማር አይቻልም ማለት ነው ወይ? በመሰረቱ እንደዛ መሆን አይገባም። ለአላህ ስብሐነ ወተዓላ ብሎ ነው አንድ ሙስሊም ማስተማር ያለበት። ግን የሚከፈለው ከበይተል ማል ከሆነ ከተቋማት ከሆነ ጃኢዝ ነው ያሉ ሰዎች አሉ። ምክንያቱም ተጠቃሚው አይደለም ቀጥታ የሚከፍለውና የዑለማዎች ማለት ነው። ለዚህም እንደ ማስረጃ ያመጡት ሰውየው እባብ ነድፎት እንትን ሲል ሊሞት ሲል ሰሃቦች ቁርአን ቀርተውለት 30 ፍየል የተከፈለበት ሐዲስ አለ በቡኻሪ። እዚያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ان احق ما اخذتم عليه اجرا كتاب الله ትልቁ አጅር የምታገኙ የምትቀበሉበት ተገቢ የሆነው ነገር የአላህ ኪታብ ነው። ሌላ ስራ የሚሰራው የተከፈለው እንዴት ይሄ ይሄን ሐዲስ ደሊል አድርገው ማለት ነው። ሰውየው አንዱ ሰሃቢ ደግሞ በሚያውቀው ቁርአን ድረውታል زوجتكها بما معك من القران አሉ። ያም እንግዲህ ጥቅም ነው። በሌላ በኩል ደግሞ ሐዲሱ ዑባዳትን ሳሚት ሰነዱ ላይ ትንሽ ضعف አለው ይባላል እንጂ علم رجلا من اهل الصفة شيئا من القران كاهل الصفة اهل الصفة ማለት ብሎ መስጂድ ዳስ ውስጥ የሚቀመጡ የነበሩ የእስላም ሙሃጅሮች ናቸው። እሱን አስተማረውና ቁርአን ዑባዳ የሚባለው ሰሃቢ ያ ሰውዬ ሀዲያ መጣለት። ቀውስ ወይም ቀስት ነው የሰጠው ጦር መዋጊያ ማለት ነው። ያንን ነብዩ ሰለላሁ ዐለይሂ ወሰለም ሲያውት ከየት አገኘኸው አሉት። አንድ ልጅ ቁርአን አቅርቼ እሱ ሰጥቶኝ ነው አላቸው። ኢን አህበብተ አን ተጠወቀ ቢቀውስ ሚን ናር ፈቅበልሁ፣ የእሳት ቀስት እንዲጠመጠምብህ የምትፈልግ ከሆነ ተቀበል ብለውታል የሚል አለ። ضعف الله حديثه ما لنا ما زي لاي او مساله وبنساته وسلم ما يكر غير من قالوا الله العربيه نو ارجح الاقوال يا سو بالبت اكبابي كسو بس تقر قرانا ما استمر يميكل سو يليلبت بوتا كهونا منورو فرض العين نو ميهونبت ስለዚህ መቀበል አይፈቀድለትም ነገር ግን አማራጮች ካሏቸው ሰዎች ያን ጊዜ جائز ይሆናል ይላሉ فالحاصل አሁን يهودች አጠቃላይ ዕውቀታቸውን ለዱንያ ብቻ አድርገውት ስለነበረ الله سبحانه وتعالى ولا تشتروا بآياتي ثمنا قليلا وإياي فاتقون እኔን ብቻ ተጠንቀቁ ከቀጣሁኝ በደንብ መቅጣት የምችለው እኔ ነኝ وان عذابي هو العذاب الالم ብሎ ነገራቸው አንድ አያ ሲመጣ ከባድ ማስጠንቀቂያ ይዞ ሲመጣ ይሄ በይሁዶች ነው የወረደው ብሎ አሻግሮ ማመላከት ብቻ አይሆንም እያንዳንዳችንን ሊመለከት የሚችል ስለሆነ መጠንቀቅ ያስፈልጋል ማለት ነው ولا تلبس الحق بالباطل حقን ከባጢል ጋር አትዘባርቁት አትቀላቅሉት አለ ጥቂት حق ይናገሩና ከዛ ዛው ማከል ደሞ ሌሎች ባጥሎችን ሰግስገው አስገብተው ባጥሎቹ በحق ሽፋን እንዲያልፉላቸው ህዝብም እንዲቀበላቸው ለማድረግ የሚሞክሩ ሰዎች ነው ይሄም ያስተነቅቀው مثل المبتدئ يعني مثلا ابن كثير እንዳሉት ማለት ነው طيب يقول تعالى ناهيا لليهود عما كانوا يتعمدونه من تلبيس الحق بالباطل وتمويهه حقا كباطل غارا ما مساسلنا قبابته ما قرباتهون وكتمانهم الحق ونتن مدبقاتهوننا واظهارهم الباطل باطلا ما غلاتاتهون اسملكتو الله ما لاچو ولا تلبس الحق بالباطل حقن كباطل غارا اتتقلاقلو وتكتموا يميلو ازيم لاي لا ودقا نو ولا تكتموا الحق نو عنده تفسير هنا ويدمو وتكتموا الحق ميلو وان تكتموا الحق نو النص بالواو نو اي مع كتمان الحق حقن كباطل غار مقلاقلنا عندهم حقن كمدبق غارا انتنا تبلو وانتم تعلمون ان انت ياوقاچو ይሄ የምትሰሩ ስራ ጥፋት መሆኑን እያወቃችሁት አትደበላልቁ አላችሁ ማለት ነው። ሐቅን ፍንትው አድርጋችሁ አቅርቡት። የቀረ መስለሐ ይቅር። ክብርም ሆነ ዓለማዊ ጥቅም ይቅርባችሁና አላህ ዘንድ ያለው ይበልጣችኋል ነው። ሐቅ ለሰው እየገለጸ ለራሱ ማይሰራበት ከሆነም ደሞ ያው ሌላ ችግር ስለሆነ ወአቂሙ الصላተ ወአቱ الزካተ አላችሁ። ለክ ለሰው ሐቅን እንደምታብራሩት ሁሉ እናንተም ሶላትን ቀጥ አድርጋችሁ ዝገዱ ዘካንም ስጡ እየሰገድን ነው ዘካም እየሰጠን ነው በሙሳ ህግ መሰረት እንዳይሉ አይ ያ አይደለም ያ ተሽሯል አሁን ካሉት ሰዎች ጋራ ወርከዑ ማዕራኪዒን አላቸው ከአጎንባሾች ጋራ አጎንብሱ አላቸው ምን ማለት ነው ሰሉ ማል ሙሰሊን ሰጋጆች ጋራ ሙእሚኖች ጋር ሰፍ ገብታችሁ ዝገዱ ይሄናንተ መስግዱት አይደለም ሶላት አሁን የተባለው ማለት ነው በነገራችን ላይ በአህለል ኪታብ ሶላት ውስጥ ሩኩዕ የለም ይላሉ ይቆማሉ ቀጥታ ወደ ስጁድ ይወርዳሉ ያው እንግዲህ መስገድ የፈለጉለት ማለት ነው دل هذا على وجوب الزكاه والصلاه صلاتهم زكام واجب مهونهچون ያሳያል ማለት ነው ቀጥሉ ማይክ ፍሬ أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون واستعينوا بالصبر والصلاة واستعينوا بالصبر والصلاة وإنها لكبيرة إلا على الخاشعين الذين يظنون أنهم ملاقو ربهم وأنهم إليه راجعون يا بني إسرائيل اذكروا نعمتي التي أنعمت عليكم وأني فضلتكم على العالمين واتقوا يوما لا تجزي نفس عن نفس شيئا ولا يقبل منها شفاعة ولا يؤخذ منها عدل ولا هم ينصرون. مايك فري. أتأمرون الناس بالبر سووچن ببقو نگر تعزالاتشو وتنسون أنفسكم نفسو چاچون دقمو ترسالاتشوهن وأنتم تتلون الكتاب أنانتو مصحافون أنبابيوچ هوناچو سالة أفلا تعقلون أتردون من دي يمتسروا التفات من ياهل كبدتن دالو واستعينوا بالصبر بتقست تاقزو والصلاة بصلاة من دزه وإنها لكبيرة إلا على الخاشعين ارصع تعلق نات ويم كباد نات الله فريب هون سوچ لاي قال هون بستقر الذين يظنون ان الزام ارقت انيوت يهونو انهم ملاقوا ربهم እነርሱ ከጌታቸው ጋራ ተገናኞች እፊቱ ቀራቢዎች መሆናቸውን የሚያረጋግጡ وأنهم إليه راجعون እነርሱም ወደሱ ተመላሾች መሆናቸውን የሚያረጋግጡ ሰዎች በእነሱ ላይ ካልሆነ በስተቀር ከባድ ናት ሰላት ይላል يا بني إسرائيل أنت يا إسرائيل لجوج هوي اذكروا نعمتي التي أنعمت عليكم ድጋሚ አሁንም ያቺን በእናንተ ላይ የዋልኳትን ንዕማዬን አስታውሱ ወአኒ ፈضልትኩም እኔም አብልጫችሁ እንደነበረ አስታውሱ አላል ዓለሚን በዓለማት ህዝቦች ላይ ወተቁ የውመን ላ ተጅዚ ነፍሱን አን ነፍሲን ሸይአ አንድን ቀን ደግሞ ተጠንቀቁት አንዲት ነፍስ ከሌላ ነፍስ ላይ فتصم من نجر مكلاكل ما دان يا ماتشل بتنكر ولا يقبل منها شفاعة ملجا ويمشي مقل النام كرسواتك أباي النت بما ينوروك ولا يؤخذ منها عدل قبوم بما يوسد بتك أن كرسوالاي ولا هم ينصرون النصم بما يرد بتك أن يميمت أن كتات تتنككوه አሁንም ያው አህለል ኪታብ በተለይም ይሁዶችን ነው አስመልክቶ እየተናገረ ያለው ይሁዶች አንዳንድ ጊዜ ሐቁ ግልጽ ሆኖ ማደባበስ ያቀታቸው ለራሳቸው መከተል አይፈልጉም እንጂ የተከተለውን ሰው በርቱ ጥሩ ነው ያዛችሁት መንገዱ ጥሩ ነው እያሉ ግፊት ያደርጋሉ ወይም ደግሞ ملاش يسطالو ان الله سبحانه وتعالى عنده ايه نجر حق مهونونا طرو مهونون اوقعاچو ساونم يمتازو كهوناچو انديت لساو بوغو تمنيتاچو لراساچو راس تزنغالاچو ساو منكر يالبتكو مجمري راسون امي بجي نجرم دغمو لراسو نو يزو مغنيت يالبت كيف يليق بكم يا معشر اهل الكتاب እናንተ የመጽሐፍ ባለቤቶች የውቀት ባለቤቶች ነን ባዮች እንዴት ከእናንተ ላይ ያምራል ተቀባይነት ይኖረዋል አንተ አምሩ الناስ ብልብሪ ወተንሰው አንፍሰኩም ሰዎችን በበጎ እያዘዛችሁ ራሳችሁ መርሳት መዘንጋት ቢር ማለት ምንድን ነው አልብሩ ወጅማዑል ኸይር ይላሉ ማንኛውንም መልካም ነገር የሚያካትት ቃል ነው። አረብኛ ቋንቋ ውስጥ የሚተካቸው ቃላቶች የሌላቸው በጣም ሰፊ ትርጉም ያላቸው ነገሮች አሉ። ነሲሓ፣ ቢር የመሳሰሉት ማለት ነው። ወአንቱም ማዕ ዛሊከ ተትሉነ ልኪታብ፣ የማታውቁ ብትሆኑ አዎ እናንተ ራሳችሁ ኪታብ እያነበባችሁ የአላህን አምር የነቀፈ ምን ነገር እንደሚገጥመው እያወቃችሁ እንዴት እንድትሆናላችሁ? አፈላ ተዓቂሉን፣ የምትሰሩት ነገር አይገባችሁም? አትነቁም? ልብ አትሉም? እያላቸው ነው። አን ቀታደተ ረሒመሁ ላህ ቃለ ካነ በኑ እስራኤል የእምሩነ ናሰ ቢጣዓት ላህ ወተቅዋ፣ ሰዎችን በአላህ ተቅዋና በጣዓ ያዙ ነበር። ዛሬም በየቤተ አምልኮዎቻቸው ቁመው ስለ አኺራ ሲናገሩ ረቃዒቅ ሲናገሩ ነሳራዎቹ ራሳቸው ስለ ሞት ስለ ሲናገሩ በጣም ከባድ የሆነ ረቃዒቅ ይናገራሉ። ግን ምን ይላሉ? ሙሱሑ ዳእን ፊ ቁሉብ ዚአብ ይላሉ። የበግ ቆዳ ለብሶ የተኩላ ቀልብ ተንኮል ማለት ነው። ፈአየረሁም ላሁ አዘ ወጀል፣ አላህ ወቀሳቸው እነዚህን ሰዎች። ኸይርን እያዘዛችሁ ራሳችሁ ለምንድን ነው ኸይር የማትሰሩት? እያላቸው ማለት ነው። ወቃለ እብኑ ጁረይድ አተእምሩነ ናስ ብልብር አህሉ ልኪታብ ወልሙናፊቁን፣ ይቺ አያ ሙናፊቆችና አህል ልኪታብን ትመለከታለች ይላል። ሙናፊቆችና አህል ልኪታብ ደግሞ ድሮም ጀምሮ የቆየ ትስስር አላቸው። ካኑ የእምሩነ ናስ ብሶም ወሰላት ወየደዑነ ልዓመለ ቢማ የእምሩነ ብህ ናስ፣ ጾምና ሰላት አደራ እያሉ ሰውን ያዛሉ። ሰውን በሚያዙበት ነገር ግን እነሱ አይሰሩበትም ነበር ይላል። ይሄ አጠቃላይ ማዕና ሰጥተነው ነው። ወደ ተክሲስ ስንመጣ ደግሞ አተእምሩነ ናሰ ቢልኢማን ቢሙሐመድን ሰለላሁ ዐለይሂ ወሰለም፣ ወደ ሙሐመድ ሃይማኖት ግቡ እያላችሁ ሰዎችን ታዛላችሁ፣ ለራሳችሁ ደግሞ አትገቡም ወይ ነው። قال أبو الدرداء رضي الله تعالى عنه لا يفقه الرجل كل الفقه حتى يمقت الناس في ذات الله ثم يرجع إلى نفسه فيكون أشد لها مقتا. ما نمسو يا الله ندين بتككل ترارتو على إبالم لا الله بلو سوچن ندين متألاه اللو يا الله ندين نكفو بلو زور بلو راسون ستازبم يعني نياكل بنفسي يولا يميكوتا اسكالو هنا درسا. አንዳንዱ የዲን ገይራው በጣም ጠንካራ ሆኖ ታየዋለህ። ሰዎችን ሲተች ጥፋታቸውን ኢንካር ሳያደርግ ምን ሲል ጎበዝ ነው፣ የራሱን ጥፋት ግን ተዊል ያደርግለታል። ይሄ ፊ ኺላፍ ይላል፣ የሆነ መንገድ አለ ይላል። ጥፋት ነው ብሎ ለማመን ፈቃደኛ አይደለም። አህለል ኪታብም የሆኑት እንደዚህ ነው። አተእምሩነ ናስ ቢልብር ወተንሱነ አንፉሰኩም የተባሉትም በዚህ ባህሪያቸው ሰበብ ነው ማለት ነው። ስለዚህ በኸይር እያዘዘ ራሱ ኸይር የማይሰራ ሰው ይሄ አያ ይመለከተዋል፣ ማንኛውም ቢሆን ማለት ነው። በጣም የሚገርሙ ሐዲሶች አሉ እዚህ ቦታ ላይ የመጡ አንዳንዶቹን እናያቸዋለን። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። طبراني بزقبوا الحديث مثل العالم الذي يعلم الناس الخير ولا يعمل به كمثل السراج يضيء للناس ويحرق نفسه. هواكي هنا سو سوتشن خير من يستمرنا راسو جن ما يسرى بيت اللهم سلم سلم عندش حامان والو عند طاف لسو برهاني ستال راسو جن يتكاتلنا ራሱን አቃጥሎ ለሰው ይተርፋል። በሌላ ሐዲስ ደግሞ ኢማሙ አህመድ በዘገቡት ሐዲስ عن انس بن مالك رضي الله تعالى عنه قال قال رسول الله صلى الله عليه وسلم مررت ليلة أسري بي على قوم تغرض شفاههم بمقاريض من نار. الله ወደ ቤተ المقدس ለሊት በወሰደብኝ ለት የሆኑ ሰዎችን አየሁ በእነሱ አጠገብ አለፍኩ አሉ። እነዛ ሰዎች ከእሳት በሆነ መቀስ ከንፈሮቻቸው ይቆረጣሉ። አጂብ አልኩና ቁልቱ መን ሃኡላ እነማን ናቸው እነዚህ ብዬ ጠየቅኩኝ አሉ። ቃሉ ሃኡላኢ ኹጠባኡ ኡመቲከ ምን አህሊ ዱንያ፣ ዱንያ ላይ የነበሩ በአንተ ኡመት መካከል ሰውን የሚገስጹ ሰዎች ናቸው አሉ። ይመክራሉ። ሚመን ካኑ የእምሩነ ናሰ ብልብር ወየንሰውን አንፍሰውም፣ ሰዎችን በበጎ ነገር እያዘዙ ራሳቸውን ይዘነጉ የነበሩት ናቸው ይላል። وهذا الحديث أخرجه أيضا ابن حبان في صحيحه وابن أبي حاتم وابن مردوية. يا الله انقليه بتعم كبان إيه. يأمرون الناس بالبر وينسون أنفسهم، سوتشم ببقون أقر يزالوا راسات شون دقمو يرسالوا على أفلا تعقلوا أتوكم مويلا. وفي صحيح البخاري በጣም የሚገርም ሐዲስ አለ። ይሄንን ሐዲስ በደንብ አዳምጡት። እያንዳንዱ ዳዕዋ አረጋለሁ ስለ ዲን እናገራለሁ የሚልን ሰው ሁሉ የሚመለከት የሆነ ሐዲስ ነው። ዩእታ ብረጁል ልዓሊሚ የውም አልቅያመቲ ፈዩልቃ ፊናር፣ ዓሊም የሆነ ሰው የቅያማ ዕለት ተይዞ ይመጣና እሳት ላይ ይጣላል። ዩጃኡ ቢረጁል የውመ ልቅያማ ፈዩልቃ ፊናር ፈተንደሊቁ አቅታቡሁ፣ አንጀቱ ይዘከዘካል። ፈየዱሩ ቢሃ ፊናር፣ በዚያ ዙሪያ እሳት ውስጥ ይሽከረከራል አንጀቱን እየጎተተ። ከማ የዱሩ ልሒማሩ ቢረሓሁ፣ ከዛ የጀሃነም ሰዎች ያዩታል። ፈዩጢፉ ቢሃ ሉናር፣ ያ ፉላን ማዕሳበክ እገሌ፣ አንተ ደግሞ ምን ገጠመ? የእኛ ኸጢብ እኛን እንኳ ስትመክር የነበርክ ሰውዬ እዚህ መጣ። አለም ተኩን ተእምሩና ቢልማዕሩፍ ወተንሃና አኒል ሙንከር፣ በመልካም ነገር ታዝን አልነበር? ከመጥፎ ተከለክለን አልነበር? ምን ነው ለዚህ በቃ ይሉታል። ፈየቁሉ ኩንቱ አእምሩኩም ቢልማዕሩፍ ወላ አቲ፣ በመልካም ነገር አዛችሁ ነበር ግን ራሴ አልሰራውም። ወአንሃኩም አኒል ሙንከር ወአቲ፣ ከሙንከር ደግሞ እከለክላለሁ እኔ ግን ሰራው ነበራል። በጣም ከባድ የሆነ ማስጠንቀቂያ ነው። እና ያው አትናገሩ ማለት አይደለም፣ የምትናገሩትን ራሳችሁ ስሩት ማለት ነው። ለሰው ስትናገር ጠበቅ ጠበቅ ያለ ነገር መናገር፣ ለራስህ ግን ሩኸስ እየፈለግ የሆነ ቀጭን መስመር እየፈለጉ መሽለክለክና ተሐዩል አላ ሸሪዓቲላህ፣ በአላህ ሸሪዓ ላይ መላ መፈላለግ ይሄ አይሆንም። አንቢያዎች ያስተማሩትን አይተና ነቢዩላህ ሹዐይብ ዓለይሂ ሰላም ወማ ኡሪዱ አን ኡኻሊፈኩም ኢላ ማ አንሃኩም አንሁ ኢን ኡሪዱ ኢላ ልእስላሓ፣ የሚከለክላችሁን ነገር ከእናንተ ተቃራኒ እኔ ሄጄ ሳበቃ እዛ ቦታ ላይ በመገኘት ልኸልፋችሁ ልነቅፋችሁ አልፈልግም። የምከለክለው መጀመሪያ ራሴ እከለከላለሁ። ኢን ኡሪዱ ኢላ ልእስላሓ መስተጣዕቱ፣ በተቻለኝ መጠን ማስተካከል ነው የምፈልገው። ወማ ተውፊቂ ኢላ ቢላህ፣ ስኬት መቼም በአላህ ብቻ ነው፣ እሱ ነው የሚያሳካልኝ። አለይህ ተወከልቶ ኢለይህ እኒ ባሉ። ወቃለ ተዓላ ያ አዩሃ ለዚነ አመኑ ሊመ ተቁሉነ ማ ላ ተፍዐሉን፣ የማትሰሩትን ለምንድን ነው የምታወሩት ይላል። የምትናገሩት ምን ቀውል ኸይር ልበርያ፣ የደጋጎችን ነገር የሰሓባን የስዲቆችን የሹሃዳዎችን ትላልቁም ነገር ማውራት፣ የምትሰሩት ደግሞ ሌላ። ከቡረ መቅተን ዕንደ ላሂ አን ተቁሉ ማ ላ ተፍዐሉን፣ ማትሰሩትን ነገር ማውራት አላህ ዘንድ የተጠላ መሆኑ በጣም የገዘፈ ነው ይላል። አላህ ይሰትረን፣ አላህ አፉ ይበለን፣ አላህ ሂዳያውንም ይወፍቀን። ታዲያ እኛ የምንሰራውን ነገር የምንናገረውን ነገር ለመስራት ፍላጎቱ ኑሮን ካልተሳካልንሳ፣ እንዲሳካላችሁ ደግሞ የሚጠቅማችሁን ልምከር አለ አላህ። ወስተዒኑ ቢሶብር አለ በትዕግስት ታገዙ። ቁም ነገር ለመስራት ሰብር ከሌለ በጭራሽ አይሳካም። በሰላትም ታገዙ። ሰብር የዱንያን ችግሮች ለመጋፈጥ ይረዳል። ሰላት ደግሞ አላህ ጋር ያለውን ግንኙነት ያጠናክራል። አላህ ጋራ መገናኛ ነው። ወይም ደግሞ ሰብር ማለት ጾም ማለት ነው ብለው የፈሰሩም አሉ። በእርግጥ ጾም የሰብር አካል ነው። الصوم نصف الصبر ميلم حديث عله ان كان صحيحا سلازي ጾሙም እዚህ ውስጥ ይገባል እንዱ ራስን ማሸነፍና ነፍስያን መቆጣጠር ከሸህዋዋ መመለስ በአላህ አምር ላይ እንድትጸና ማስገደድ ነፍስያ ሁሉ ጊዜም የአላህ አምር ሲሆን ይከብዳታል ተራራ መስሎ ይታያታል በማይሆን ነገር ጊዜውም ስታባክነው በቀልዱ በዛዛታው በሐሜቱ የማትቆጥበውን ጊዜ ለሶላት ለጾም ለዒባዳ ለኸይር ነገር ለቂራአት ለቁርአን ግን ሁላችንም አሁን በጭ ጊዜ ያለን እናንላለን አንድ ጊዜ በቃ ብትቀራ ምን አለ ቢባል ሰውዬ በየትኛው ጊዜ ይላል ግን አንድ ሰዓት ቁጭ ብሎ ሰው ጋራ ሰው ሊያማ ይችላል ወልዒያዙ ቢላህ አላህ ይጠብቀን እና ነፍስያን በሶብር ላይ ማለማመድ ነው عن عمر بن الخطاب رضي الله تعالى عنه قال الصبر صبران صبر ولا تاينت نورو صبر عند المعصيه حسن عند المصيبه حسن اه مكراسي قطمه متاغس اسو ملكام نو واحسن منه الصبر عن محارم الله يتشكر كده كمتاغس يتشالو دغمو كحرام نجر متاغس نور والله بطام كباغ دغمو هي حرامو ያ የችግሩ ጊዜ እንግዲህ ያው በትበሳችን በትወራችን መጨረሻ ምንም መለወጥ ስለማትችል ያንን ስለማያውቀው አንዳንድ ሰው ሊታገስ ይችላል ሊጫና ይችላል ምን አደርጋለሁ እንግዲህ ያለፈ አለፈ ብሎ ግን ማዕሲያ ፈጦ ሲመጣ ማን ነው ሶብሮ ከዛ ላይ የሚመለሰው በመላስ በአይን በእጅ በቀልብ የሚሰሩ ብዙ ማዕሲያዎች አሉ ከነዛ መታገስ ትልቁ እሱ ነው አሉ وقال سعيد بن جبير الصبر اعتراف العبد لله بما اصيب فيه صبر مالت عند باريا يونا تشجر سيقطمو لا الله اوكنا مستت مالت هي يسو نبر وسدو لجي في موتبر لجي لمن هيدي بلو بساجة ساهون هي اللي جسلتني الله نو سيفلق وسدو هانو ليلا ملمن نونجي بساجة تمنا ما عمتا قنزب نبر الله وسدو يا الله نو انا لله وانا اليه راجعون ايه لو كنا ما استثمر قال واحتسابه عند الله عز وجل ورجاء ثوابه بصلاه تاغزو ميلو سا مندنو قال ابن كثير اما قوله والصلاه فان الصلاه من اكبر العون على الثبات في الامر በመንገዱ ላይ በነገሩ ላይ ለመጽናት ከሚያግዙ ነገሮች ሁሉ ዋነኛ ነው ማለት ይቻላል ሶላት ከዋናዎቹ ይቆጠራል አለ كما قال تعالى اتل ما اوحي اليك من كتاب ربك واقم الصلاه من الكتاب واقم الصلاه ان الصلاه تنهى عن الفحشاء والمنكر ولذكر الله اكبر كጌታ ሆደ አንተ የወረደውን አንብብ ሶላትንም ቀጣርገህ ስገድ ሶላት ከጸያፍ ተግባርና ከመንከር ትከለክላለች ሰው የተከክረኛ ሶላት እየሰገደ በመጣ ቁጥር ቀልቡ እየተመለሰ ይመጣል ወለዚክሩላህ አክበር اللهم ذكر مجلس كمان من نجر بلاج نو لذين النبي صلى الله عليه وسلم አስጨናቂ ነገር ሲገጥማቸው ወደ ሶላት ነበር የሚሸሹት كما روى الامام احمد وابو داود وغير واحد عن حذيفه بن اليمان رضي الله عنهما قال كان رسول الله صلى الله عليه وسلم اذا حزبه امر صلى النجر ሲያስጨንቃቸው ይሰግዱ ነበር وفي روايه فزع الى الصلاه ود الصلاه بفطنه يهدو نبر معناه خير سيقطماچون بصلاه نو مسغاناون ميادرسوت طبق نجر سيقطماچون صلاه نو صوم زناب سيطفا صلاه نو صحاي غردوش لاي صلاه نو ا ي زمچاوچ لاي چنقت سيمطا صلاه سجدو دعاء يدرغالو نبي صلى الله عليه وسلم انا صلاه متاغجا نو گن صلاه سيبال اندي قالو اقلال تهون انجي ተግባሯም ቀላል ናት ገር ነገር ነው አላህ ያዘዘው ኢማን ከሌለ ግን ትከብዳለች ለዚህ ምን አለ وانها لكبيره الا على الخاشعين ከባድ ናት አላህን ፈሪ በሆኑ ሰዎች ላይ ካልሆነ በስተቀር ወይም صبر راسه وقال الذين اوتوا العلم ويلكم ثواب الله خير لمن امن وعمل صالحا ولا يلقاها الا الصابرون ሶብረኛ ያልሆነ ሰው አይሳካለትም ሶላት መስገድም ጾም መጾምም የትኛውም ዒባዳ ሶብር ይፈልጋል ራሱም ከባድ ነው ثقيلتم الذين منافقوا صلاه سبال ترارا يمشكم ياكل يكبداتوا ها خاشعوت ግን ይቀላቸዋል እንደውም እፎይታ የሚያገኙት ሰላቱ ሲገቡ ነው። ነብዩ ሰለላሁ ዐለይሂ ወሰለም የሰላት ሰዓት እስከሚደርስ ድረስ ይናፍቁት ነበር። ድክመትም ጭንቀትም ካለባቸው አሪህና ቢሃ ያ ቢላል ሰላት አለ አልደረሰም ወይ ትንሽ ረፍት ነው ሰለስቲ እፎይታ እናገኝ ነበር የሚሉት። ታዲያ እንደዛ ነው ማለት ነው። እነማን ናቸው ኻሽዑዎቹ? الذين يظنون انهم ملاقو ربهم ጌታቸው ጋራ የሚገናኙ መሆናቸውን እርግጠኛ የሆኑ ظن ሲባል እዚህ ቦታ ላይ بمعنى اليقين ነው እንጂ ሸክ አይደለም ወይም ደግሞ ሩጅሃንም አይደለም። ለምን ቢባል የአኺራ ጉዳይ በዛ معنى አይደለም እርግጠኛ የቂን ካልሆነ በስተቀር አይሆንም። በሉጋ ደረጃ ظن በየቂን معنى ይመጣል በቋንቋው። ومن ذلك قوله تعالى وراء المجرمون النار فظنوا انهم مواقعوها مجرمون كساتنا ايو اندمي قافتوا باتب ارقاقتوا ظنوا ميلو تطرطروا على اللي مزيبوا تعالى جهنم من ايو كذبوا على وزا ساعات شكا ينورم. بل روي عن مجاهد انه قال كل ظن في القرآن يقين وعنه ايضا كل ظن في القرآن فهو علم ቁርአን ላይ የመጣ ዘን የሚለው አጠቃላይ بمعنى اليقين ነው የመጣው ይላል። الذين يظنون انهم ملاقو ربهم ማለት ይሄ ነው። ሌላም ቦታ ላይ ካፊሩ ኢን ማን ነው ሙእሚኑ ነው እኒ ظننت اني ملاق حسابيه ተገቢ ነገር ያገኘሁ መሆኔን እርግጠኛ ሆኛለሁ። ظننت اي استيقنت ومنه قول الشاعر فقلت لهم ظنوا بألفي مدجج سراتهم في الفارسي المسرد ولتشي تاتاكي ايجي عندما متى ارغاغطوا ظنوا على جاي استيقنوا على انه الذين يظنون بالله انهم ملاقوا ربهم وانهم اليه راجعون ولسوا طبعا لا يشمعون ارغطنيوچ هونوا الى يا بني اسرائيل ان انت اسرائيل لجوج هوي دغمنا طراچو اذكروا نعمتي التي انعمت عليكم يوال كلاتو النعمه انا استاوسوا على النعمه وعينت بزو سلهونه دغمو لي استاوساچو فلغا واني فضلتكم اني ما بلچاچو اندنبره ميلو بفعل الماضي كممطاتو እምናገኘው ነገር ነው። ኒዕማውም አድርጌላችሁ የነበረችውን ነው ይያለ ያለው። አሁን በኩፍር ላይ ስላሉ ያ ነገር ለቋል። ፈድሉም እንደዙ እኔ አብልጫችሁ እንደነበረ አስተውሶ አላችሁ። አዎ በዛን ዘመን ከመካከላቸው ነብይ የተላከ እንደ ሙሳ አይነት ትልቅ ነብይ እነሱ ብቻ ነበሩ። በርካታ ተአምራቶችንም ያ አላህ የሰጠው ለነሱ ነብይ ነው። ያ ትልቅ ክብር ነበር ማለት ነው። እና ያንንም ብልጫ አስተውሱ አላቸው እንጂ አሁን ያ ፈድል የለም። لأنهم أصبحوا كفرة فجرة كهديان هنا والنا አሁን ደግሞ ፈድሉ ለሌላ উম্মাহ ተላልፈዋል። በሌላ አንቀጽ እንደነገረው كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر كأمته ሁሉ በላጭ ሆናችኋል ይላል የሙሐመድ صلى الله عليه وسلم أمته። ይሄም ደግሞ ዝም ብሎ የሙሐመድ ስለሆኑ ሳይሆን በመስፈርት ነው። تأمرون بالمعروف وتنهون عن المنكر وتؤمنون بالله بملكم تزالاچو كمطفو تكلكلالاچو با الله تامن اللهچو ان انذين سلامو اللهچو خير امه هوناچو حال نو ميلو ايه تفالتا يا خير يرقال مالن وفي المسانيد وسنن عن معاويه بن حيد القشيري رضي الله عنه قال القشيري رضي الله عنه قال قال رسول الله صلى الله عليه وسلم انتم توفون 70 امه انتم خيرها واكرمها على الله የሰባ ኡመቶች ሰባኛ አሟይ ናችሁ እናንተ ግን ከሁላቸውም በላጮቹና አላህ ዘንድ ክብር ያላችሁ እናንተ ናችሁ ብሎ ለዚህ ኡማ ነብይ ሰለላሁ ዐለይሂ ወሰለም መስከረዋል ማለት ነው። ወተቁ አላቸው ያ በኒ እስራኤልን ተጠንቀቁ እነሱ ብቻ ላይ የሚያጥር ባይሆንም ማለት ነው። ምን አንድን ቀን ተጠንቀቁ لا تجزي نفس عن نفس شيئا لا يغني احد عن احد عند سوره لانسو ما دان ما يجلبت راسون تكتو ما دان ما يجلبت جنزب كفلو ما دان ما يجلبت وانجلو مشكمه ما يجلبت كنو ولا تزر وازره وزر اخرى نو لمن ياندو سو بنفسو كف درجه براسو غداي توترال لكل امرئ منهم يومئذ شان يغنيه ለእያንዳንዱ ሰው የዛለታ በቂ ጉዳይ አለው። يا أيها الناس اتقوا ربكم واخشوا يوما لا يجزي والد عن ولده ولا مولود هو جاز عن والده شيئا ولا لجوم ما دان ما يتشلبت لج ولا دوم ما جان ما يتشلبت كان يعني ان كان تتنككو جيتاتشون انفرو بلو الله سبحانه وتعالى بل الله انك زندم يقلصو ما لنا ولا تنفعها شفاعة ولا يقبل منها شفاعة ሽምግልናም ተቀባይነት አይኖርም ለካፊሮች ካቱን ሸፋዓ ሁለት አይነት ነው ለሙእሚኖች የተፈቀደላቸው የሚያደርጉት ሸፋዓ አለ ለካፊሮች ደግሞ ሸፋዓ ማድረግ ለማንም አይፈቀድም ያንን ነው እዚህ ቦታ ላይ ነፍይ ያደረገ ያለው فما تنفعهم شفاعه الشافعين لا ያማላጆች ምልጃ የሸምጋዮች ሽምግልና አይጠቅማቸው نسوم راساتو يلوتال فما لنا من شافعين ولا صديق حميم لنيا مالاجوچ يلونم قر وداجم يله يالو يلفلفالو مالنا ولا يؤخذ منها عدل عدل مالت بيزا وين دومو تكفلو يميدانبت غبو بينه ترغونكوت يعني بلالا منكس يهن معنى يبلط يراغغطوال ان الذين كفروا وماتوا هم كفار فلن يقبل من احدهم ملء الارض ذهبا ولو افتدى به كان دعاه الله يقبلم مريتن مولو ورق انكو انوروت لزار ياسوم بيزا مارغنا مكفل بيفلق مالنا ان الذين كفروا لو ان لهم ما في الارض جميعا ومثله معه مريت لا يال نغر كله ينسو هنا يسون ياكل ليلا منوراتو ليفتدوا به من عذاب يوم القيامه كقيامه كنقطع راساتون ያድኑ በትፊዲያ ሊያረጉት ቢመጡ ማቱ ቁብለ منهم ከነሱ ተቀባይነት አይኖረውም ማለት ነው። አድል ማለት ፍትህ ማለት አለም እዚህ ቦታ ላይ ተፈልገው ማዑድ ለብህ عن الحق كحق ودليل النجر لما تمازز የሚሰጥ ጉቦ ተቀባይነት የለውም ዘለፍ ማለት ነው። እዚህ ምን ላይ ባለ ስልጣኖች ገንዘብ ይወዳሉ ሀዲያ በሚል ስም ጠጋብለህ አንነገር ከሰጣህ ጉዳይ ልታስፈጽም ትችላለህ። አላህ ዘንድ የሚመጣው መዘዝ እንደ ተጠበቀ ሆኖ እዚያ ግን እንደዛ የሚባል ነገር የለም ማለት ነው። ወላሁም ይንሰሩን እነሱም ደሞ በአማልክቶቻቸው በኩል አይረዱም። አማልክቶች አሉ ንሽፍ ይረዱና ለያደል ያሉት ሀኡላ ሹፋዓኡና عند الله ያሏቸው ሁሉ ይዛለ ድራሻቸው ይጠፋል። አይነ ሹራካኢ ብሎ አላህ ይጠይቃቸዋል። ይታሉ እንደዛ አይነ ሸሪካዎች ከኔ ጋር አሻርካችሁ ተመርኳችሁ የነበራችሁት ብሎ ይጠይቃቸው قالوا آذنا كما منا من شهيد እናሳውቀሃለን የምናሳውቀው ነገር ደግሞ ከኛ መሐከል አንተ ሸሪካለህ ብሎ የሚመሰክር ፈጽሞ የለም ይላሉ። ራሳቸውን ሙሂድ አድርገው ረፍሉታ ግን ምንም አይጠቅማቸውም እርስ በርሳቸውም አይረዳዱም። كما قال تعالى ما لكم لا تناصروا ምን አትረዳዱ አትተጋገዙም እዛ ኩፍር ላይ ስትተጋገዙ አልነበረም ወይ አንዱ ካንዱ ጎን ቆሞ ሲታገል ሲዋጋል ነበርም ወይ ኢስላምን ለማጥፋት? ዛሬ ምን ነው መረዳዳት ያ ባህሪያቸው የደረሰ ይላቸዋል። የለም በልሁም اليوم مستسلمون አለ። ዛሬ ግን ሁላቸውም እየሰጡ ናቸው ወይ ተፈረደባቸው አቅጣጫ ብቻ ይሄዳሉ። አማልክቶቹም መርዳት አይችሉም። فلولا نصرهم الذين اتخذوا من دون الله قربانا الهه بل ضلوا عنهم وذلك افكهم وما كانوا يفترون ይጠፉባቸዋል ከጃቸው ድሮም ተጨባጭነት ያላቸው አልነበሩም ኢፍክ ውሸት ብቻ ነበር ቅጥፈታቸው ነው ቅጥፈቱ ሳይዋጣ ይቀራል ነው የሚለው። የዛሬው درس እንግዲህ ያው ትንሽ ሳብ አርገነዋል ቢሆንም ተያያጅነት ስላለው ነው እዚህ ላይ እናቆማለን። واخر دعوانا ان الحمد لله رب العالمين ጥያቄ ካላችሁ መጠየቅ ትችላላችሁ። ጥያቄ حرام ነው አላልኩም ማንኛውንም ጥያቄ መጠየቅ ይቻላል። ባይሆን ግን እኔ እናንተን ጊዜ ከመቆጠብ አንጻር ነው የምንገናኛት በሳምንት አንድ ቀናት ይቺን አንድ ቀን ዝም ብለን ሳናነብ ሳናዳምጥ ሳንዘጋጅ መተን ስናበቃ ባልሆነ ጥያቄ ማባከን አይገባንም ነው። እኔ ጥያቄን ፌስ ማድረግ አልፈራም ለመበለስም ይቻልኩትም ያህል ሞክራለሁ ከሞላ ጎደል ማለት ነው። ካላወቁም አላወቁም ነው አንዳንድ ወንድሞች ቅር ያላቸው እንደነበረም ደርሶኛል። ያው የኔ ሐሳብ ስላልገባቸው ነው። በሌላ በኩል ደግሞ ያው አዳብ ጣሊብ العلم የሚባል አለ ያው እዚህ ቦታ ላይ ያለው ሰው ስብጥር ስለሆነ ነው እንጂ ዒልም ስትፈልግ ስነ ስርዓት አለው፣ አደብ አለው፣ ገደብ አለው። እንዲሁ ጊዜ እናገኘው ብሎ ማባከን ተገቢ አይደለም። ለእናንተ ሰዓት ነው የሳሳሁላቸው ያለሁት። ቁም ነገር ተማምረንባት ጠቃሚ ነገር ቀስመን ብንለያይ የተሻለ ይሆናል። መልስ ቢያገኝም ጥቅም የሌለው ባያገኝም ጉዳት የሌለው ምንድን ነው? ማላ የንፈዑ ዒልሙሁ ወላ የዱሩ ጀህልሁ። ቢያውቁት የማይጠቅም ባያውቁት የማይጎዳ ነገር ባለፈው እንደ ቀልድ ባነሳሁት መልኩ የሰይጣን ጥርስ ስንት ነው እንዳለው አይነት ጥያቄ በመጠየቅ ጊዜያችሁ እንዳይባክን ተጠቀሙበት። ሳስታችሁ እናንተ እንደውም ናችሁ መጠበቅ የሚገባችሁ ማለት ነው እንጂ ጥያቄን ካለመቀበልም አይደለም። እንደገና ደግሞ የማዳመጥ ፍላጎት ስለሌለኝም አይደለም። አብሽሮ አይ ሱአል መጠየቅ ትችላላችሁ። ከሁለት አንድ ነገር አታጡም። መልሱንም ማውቀው ይሆንና እመልስላችኋለሁ። ማላውቀው ከሆነ ደግሞ ሐታ ረሱል ሰለላሁ ዐለይሂ ወሰለም ወሒ ሳይወርድላቸው የቀረ ጊዜ ዝም ነው የሚሉት፣ ወይ ደግሞ አላሁ አዕለም ነው ማያውቀውን ነገር ሰው ወላ ተቅፉ ማ ለይሰ ለከ ቢሂ ዒልሙን ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ። ይሄ የዲን ቦታ ነው፣ ቁርአን ነው እየቀራን ያለኑ። ለቁርአኑም ክብር ልንሰጠው ይገባል። ያለንበት ነገር የምር ነገር መሆኑን አውቀን ሌላ ጊዜ የምንቀላለድበት ጊዜ ሊኖር ይችላል። ያንን በማሰብ ቁም ነገር ላይ እንድናተኩር ለዚህ ለምንቀራው ዒልምም ክብደት እንድትሰጡ ትፈልጋለሁ፣ ሪስፔክት እንድትሰጡ ትፈልጋለሁ። ለዒልሙ እንድንጠቃቀም ከማለት አንጻር ነው። አላህ እንግዲህ በየዓለሙ ያላችሁ ወንድሞችና እህቶችን በዚህ መንገድ አቀራርቦ አገናኝቶ እንድንማማር አሳክቶልናል። ምስጋና ይግባው። ይህንን ደግሞ እንጠቀመው ማለት ነው። ጠይቁ። ጀዛኩም ላሁ ኸይረን። ማይክ ፍሪ። ጀዛከ ላሁ ኸይረ ልጀዛ ኡስታዝ። አላህ ይጨምሩለት። ጀዓለሁ ላሁ ዐዘ ወጀለ ፊ ሚዛን ሐሰናቲከ የውም ልቅያማ። ኢንሻአላህ ጥያቄና ጥያቄ ያላችሁ ወንድሞችና እህቶች እጅ አውጡ። እኔ አንድ ጥያቄ አለኝ ኡስታዝ። አተእምሩነ ናስ ቢልብሪ ወተንሰውነ አንፉሰኩም የሚለው አየት ላይ አንዳንድ ወንድሞች ዳዕዋ ማድረግ እየቻሉ ሰዎችን መምከር እየቻሉ ራሳቸውን ከዳዕዋ ያራቁ ሰዎች አሉ። ለምንድን ነው ሲባሉ ራሴን አልቀየርኩበትም በዚህ ዳዕዋ፣ ራሴ ሰርቼው ስላልተገኘሁኝ ይሄና ቅድም እርሶ ያስተማሩን ሊመተቁሉነ ማላ ተፈዓሉን የሚለውን በመጥቀስ ራሳቸውን ያርቃሉ። ይሄ ነገር አግባብ ነው ወይ ኡስታዝ? ይሄ አንድ ነው። ሁለተኛ ደግሞ በዳዕዋ መስመር ላይ የተሰማራ ሰው በተለይ ረቃኢቅ የሆኑ መውዱዖችን አንስቶ ሲያስተምር በእነዚህ በሁሉም ጎን ምናልባት እሱ ጠንካራ ላይሆን ይችላል። ስለ ምላስ ጣጣ እያስተማረ እሱ ላይ ራሱ ችግር ይኖርበታል። ታግሎ እስኪቀይር፣ አላህ ወፍቆት ራሱን እስኪቀይር፣ ሌሎች ወንድሞችና እህቶችን ግን እንደው መክሮ አላህ በእሱ ሰበብ እንኳን ሰዎችን ቢቀይርበት እሱ አጅር ያገኛል ወይስ ይጠየቃል? ከዚህ ጋር እነዚህ ነጥቦች እንዴት ይታያሉ የሚለው ነው። ኦልዳዕዋ ተቅዋ አቡ ኸሊል እና ፋማ አዩ በተከታታይ ማይክ ይዛችሁ ጥያቄያችሁን አቅርቡ። ማይክ ፍሪ። ብስምላህ ብስምላህ። ሰላቱ ወሰላሙ አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወንድሞች ሂቶች ሰማ ድምፄ አንዳንድ ጀዛከላሁ ኸይር ጀዛ ኡስታዙና አህመዲን አላህ ይጨምርሉት፣ አላህ ይትመስቱት። አላህ ሱብሓነሁ ወተዓላ የነቢያችን ሰለላሁ ዐለይሂ ወሰለም ፈለግ ጀነትም ጎረቤትም አላህ ያርጉት። ኡስታዝ እኛም በሰማነው የምንጠቀመው አላህ ሱብሓነሁ ወተዓላ ያርገም። ጀዛኩም ላሁ ኸይር። ሁሉም ኡስታዞቻችን አላህ ሱብሓነሁ ወተዓላ ይጠብቅልን፣ እድሜ ይስጥ አላችሁ እንሻ አላህ። ኡስታዝ የኔ ጥያቄ ያው ቅድም ባስተማሩት ስለ ሰላት ላይ ብዙ ጊዜ ያው ነቢያችን ስለ ሰለም ችግር ወይ አንዳንድ ነገር ሲያጋጥማቸው ወደ ሰላት ነው የሚገቡት ብሎኛል። ሰላት ስንል ኡስታዝ ከአምስቱ ሰላት ፈርድ ውጪ ነው ወይስ የሚሰገረው? አንዳንድ ጊዜ ሙሲባ ቢመጣብን ችግር ቢመጣው እንዴት ነው ይሻል? እኛም ብዙ ጊዜ ያው ሙሲባ ምን አንዳንድ ነገር ሲመጣ ዝም ብዬ በቃ በልቤ እቺ ነገር ያንሳልኝ ብዬ ሁለት ረካቱን እሰግዳታለሁ። ከዛ ውጪ ነው ሰላቱ ወይስ ከዚህ ሌላ ካለ ኢንሻአላህ እዚህ ትንሽ ማብራሪያ ብሰጡኝ። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ማይክ ፍሪ። ማይክ ፍሪ። ኡስታዝ ወላ ጀዛኩሙላህ ኸይር። የኔ ጥያቄ ኡስታዝ፣ ያው መጀመሪያው አያት ላይ ቁል አህቢጡ ሚንሃ ጀሚዓን ሲል ጀምዕ አድርጎ ያመጣበት ሶስት ለመሆን የቻሉበት ኢብሊስ እና አደምን ሀዋን ሶስቱን ከማሰብ ነው ወይስ ሌላ ነው? ከዛ በኋላ ደግሞ ፈኢማ የእትየነኩም ብሎ በጀም አደረጋቸው። ለነሱ በሚደረግበት ጊዜ ጀምዑ እንዴት ይጋጠማል ነው? ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ሲል ለነሱ በተደረገበት ጊዜ ማነው በአንድ ይሄድ እንዴት ይችላል ነው እዚህ ላይ ያለው ጥያቄ። ሁለተኛ ደግሞ ምናልባት ሁለተኛ እድል ካላገኘ ሆይ ነው ወይም ሰዓት እንዳልገድ ያ በኒ እስራኤል እዝኩሩኒ አመት የለት አንዓምቱ አለይኩም ሲል እስራኤል በማለት የነቢዩላህ ያዕቁብን ወይም ልጆች ነው ብለናል። እና ካሁኑ በኒ እስራኤሎች ጋር እና እስራኤል ከሚባሉት ጋር ያገናኛቸው ምንድን ነው የሚል ነው። ምናልባት ያው እዛው አያቱ ጋር ለመረዳት የፈለግኩት ነገር ስላለ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته. يسمع الأستاذ؟ إيش أستاذ ينتياكي؟ ثلاثة ستين يوم كسلاي والذين كفروا كذبياتنا إهن سيترقم لن يوم سوش تكتو ودى جنة مقباطة شون دما يكارنو ሲናገሩ የነበረው እና አንድ ነገር ትዝ ብሎኝ ነው ይሄን ጥያቄ ያነሳሁት። ሙስሊም የሰራውን ሰርቶ ከሞተ በኋላ ያው አዛብ ላይ ተቀጥቶ ወደ ጀነት ይገባል የሚለውን ነገር አንዳንድ ሰዎች ማለት የገጠመኝ እኔ ይሄ በቃ ጀነት መግባታችን ስለማይቀር ምን አስለፋን እዚህ ለምን እንለፋለን ብለው ይሄን ቁርአን እና ሌላ ያው ሀዲስ ላይም አለ ነብዩ እቺንም ቢያስታውሱን ፈረስ ላይ ነው አብረው ሲሄዱ ሁሉም ጀነት እንደሚገባ ሙስሊም እና እንደዛ አይነት ነገር ያንን ያስታወሰኝ ሰው አለ። እና እዚህ ላይ ምን ሚሉት ነገር አለ? እንዴት ነው መበርታት ያለብን ይሄን ነገር ወደ ኋላ ላይ ጎትተን ማለት ነው? አንድ እሱ ነው። ሌላ ሁለተኛው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያው ሲቀጡ ያዩትን የዛኔ የማይሰሩትን ስራ እያስተላለፉ እነሱ በስራ ላይ የማይተገብሩ የነበሩት ያው ነገ ቂያማ ማለት ሲቀጡ የነበረውና ሲነግሩን ነበር። እና ሁሌ ጭንቅላቴ ላይ የሚመጣው ይሄ ነገር በተግባር ነው ኡስታዝ ያዩት ወይስ ገና የሚመጣውን ነው አላህ ያሳወቃቸው? ማለት እስካሁን ድረስ ፍርድ የለም የሚል ነገር ነው እየተማርን ያለ ነው። ያው ነገ ቂያ ማለት ነው እያልን የምንማረው ያለው እና ይሄ ለወደፊቱን ገና አሳይቷቸው ነው ወይስ አሁን ቅጣት ላይ ያሉ ሰዎች አሉ? ይሄን ለመጠየቅ ነው። አላህ ሀያቱን ያርዝሙልን። ማይክ ፍሪ። ረህመቱላሂ ወበረካቱሁ። የኔ ጥያቄዎች ሁለት ናቸው ኡስታዝ። አንደኛው ጥያቄ አንድ ሰው ይሄ ወስተዒኑ ቢሶብሪ ወሶላት የሚለው እሱ ላይ ያለኝ ጥያቄ ያው እንደ ምክርም አድርገው እንድትሰጡኝ ለማለት ነው። ለምሳሌ አንድ ሰው ሁል ጊዜ ተውባ በማድረግ ወደ አላህ በመመለስ ያለ መዘውተር ሰባት ያለ መኖር በዛ ነገር ላይ ይሄንን በአንድ ተውባ አድርጎ ወይም ደግሞ ጥሩ መንገድ ይዛለው ካሁን በኋላ ብሎ ለአለ ሰው በዛ መንገድ ላይ ብዙ ለመቆየት ወይም ደግሞ ተመልሶ ወዳልሆነ ቦታ እንዳይመለስ ምን አይነት ምክር ትሰጣለው ነው። ሁለተኛው ያው አንድ ሰው እንግዲህ ተቅሲር ይኖርበታል ራሱ እንደገና ደግሞ ብዙም ደግሞ ዓሊምም ላይሆን ይችላል ብዙም የተማረ ላይሆን ይችላል ስለዚህ ከሱ ያልተሻሉትን ሰዎች ቢያስተምርና ምናልባት የሚያስተምራቸው ትምህርቶች እንኳን እሱ በዛ በትምህርት ውስጥ ወይም 100% ላይሆን ይችላል ወይም 50% ወይም 30% ሊሆን ይችላል ነገር ግን እነሱን አስተምሬ እኔም እማራለሁ ሁለተኛ ደግሞ አልባሌ ቦታ ከሚሆን ይሄ የድን ጉዳይ ስለሆነ አብሬ እነሱ ጋር ያስተማርኩ እየተማርኩኝ ይጣቀም ይችላልለሁ ቢልና ይሄን ባደርግ ምን መስሏል ነው ሰላም አለይኩም ወራህመቱላሂ ወበረካቱ አካቶ ዛሬ በጣም ጥሩ ጥሩ ጥያቄዎች ናቸው የተጠየቁት ማስተንከካዬ አገልግሏል ማለት ነው ኢንሻአላህ እንደዚህ ሲሪየስ እንድንሆን ፈልጌ ነው ስናገር የነበረው ባረከላሁ ፊኩም ወደ መልሱ ልሂድ አስር ዋና ዋና ጥያቄዎችን ይዣለሁኝ በዛም ስር ደግሞ ሌሎች ቅርንጫፋዊ ጥያቄዎች ይኖራሉ የመጀመሪያው አተአምሩን الناስ ቢልብር በሚለው አንቀጽ በመልካም ነገር ማዘዝ ራሱን የሚረሳ ሰው لما تقولون ما لا تفعلون كمثل وغارا ايايزو عندند سوتش خير نغر ماستمر يچالو راسين سال استكاكل انديت لسو مكرالهوني بلاو يتو سوتش قالونا هي انديت يتايال نو يبزوچاچوم تياكي نه هي بتلا ياغلال زبت گلصوتم هي اياون بالهون ملكو يمردات وطيتنو ይሄ አያ በخير ነገር አትዘዙ ይያል አይደለም ያለው የምታዙትን خير ነገር ከመስራት አትዘናጉ ነው እንዴት ሰውን ያዘዛችሁ ራሳችሁን ትዘነጋላችሁ ነው ያለው እንጂ እንዴት ሰውን ታዛላችሁ አላለም ስለዚህ የተፈለገው ምንድነው በሰው ማዘዝ ሰውን በخير ማዘዝ واجب ነው አቅሙ ላለው ሰው ራሱ ማይሰራም ቢሆን ወይ ደግሞ በከፊል ሰርቶ በከፊል ማይሰራም ቢሆን ማዘዙ واجب ነው ለክ እንደ መስራቱ ሁሉ ማለት ነው ግን ስራቸውን ማዘዝ ብቻ ያደረጉ ሰዎች አሉ ለሰው ብቻ ያስተማሩ ራሳቸው እንደማይመለከታቸው ማለት ነው ይሁዶችም እንደዚህ ነበር የሆኑት ህዝባቸው ማከል ቆመው ሲያበቁ ركائك يتناغروا يا اخيرا يا حساب يا ميزان يا صراط سيارو مسكينون حزباتهم ياچنانقوتال يعني يالتماراو معناتنا لراساتهم كن زور برو يعني يكلكلوتهم منكر كله يسرالو ايه يا متطاحاتهم حديثهم اندزي هو نني سوت بخطبه مدره بمدرجاتهم ادلم يتوغلوت نبي صلى الله عليه وسلم يايواتهم سوت خطبهون لسو بتش ادرغوت اتامرون الناس بالبر وتنسون انفسكم هنا يا ايها الذين امنوا لما تقولون ما لا تفعلون منهم لا تقولوا ادلم يالا يالو افعلوا بما تقولون ما متسروتن نجر متناغروتن نجر سروبت نو يالا يالو لذلك اني سوت ثلاث طفات نو يسرو يالوت معناتنا راسين سال استكاكل من سون استمرالو يمنو سوت راساچون بالا مستكاكل عند طفات نو ሰው እንዳይስተካከል ያላቸውን ዕውቀት መደበቅ ደግሞ ሌላ ጥፋት ነው። علم መደበቅ يوم القيامة بسات لغوام ያስለጉማል ተብሏል። الساكت عن الحق شيطان اخرس لله بعضዎቹ حقን ያወቀ ማይናገር ሰው አፍ የሌለው ሸይጣን ያው ሸይጣን ነው ግን አፍ የለውም ለየት የሚያረገው እሱ ነው። ማናገር ይጣበቀባቸዋል። ሌላው ደግሞ እምናዘው ነገር እኛም እንችለው ይሆናል እኛም ማንችለው ግን ሌላ ሰው የሚችለው ሊሆን ይችላል። ለምሳሌ አንድ ሰው ደሃ ይሆናል ግን ስለ ዘካ ይናገራል። ዘካ ስላላወጣህ ትጠየቃለህ አይባልም። ማውጣት ለሚችል ሰው ማውጣት እንዳለበት ማስተማር ነው ሲያዘው የሱ ግዴታም ይሄ ነው። የሚችለው ይሄንን ነው። እሱም ማይችለውን ነገር አላህ لا يكلف الله نفسا الا وسعها ግን ያን ነገር መስራት ለሚችሉ ሰዎች ነገሩን ማስተማር ግዴታ ይሆንበታል ማለት ነው። ይሄ ሌላው ነው። ሌላው ደግሞ ምን ተዘዛቸው ነገሮች واجب እና ሱና የሆኑ አሉ። ሁሉም ሱና አንድ ሰው አይሰራም። መስራት ለሚችል ሰው ማስተማር ግን በማስተማሩ የአጅር ተካፋይ ይሆናል። ስለዚህ እነኚህ ነገሮች ሁሉ አንድ ላይ ተደራርበው ማዘዙ የማይቀር ነገር ነው ማለት ያመለክታሉ። በማዘዙም አጅር ያገኛል፣ በማስተማሩ ባለማስተማሩም ይጠየቃል። የሚያስተምር ሰው ግን የሚችለውን ያክል ተግባራዊም እያደረገ ያስተማረ እንደሆነ እሱም ተጠቅሞ ሰውም ይጠቀማል። አለዛ ግን እሱ ተጎድቶ ሰው ይጠቀማል ማለት ነው። እንደ ሻማዋ ነው ቅድም የተባለው ሐዲስ ከስራጂ يحرق نفسه ويضيء للآخرين እንደም ቢለው ማለት ነው። አለላው ወንድማችን ኦል ዳዕዋና የጠየቀው ሰላት ነብይ ሰለላሁ ዐለይሂ ወሰለም ሰላት ቻኮሉ ነበር ችግር ሲገጥማቸው የሚለው ፈርዱን ብቻ ነው ወይስ ሌሎች ሰላቶችም የሚል ነው። ማንኛውም ሰላት ኢስቲክሳር ማድረግ ሰላት ማብዛት የተከለከሉ ሰዓቶች ብቻ አሉ እንጂ ከዛ ውጪ ባለው ተፈላጊ ነው። وقد ثبت في الحديث ان النبي صلى الله عليه وسلم قال الصلاه خير موضوع فمن شاء استقل ومن شاء استكثر او قال الصلاه خير موضوع استقل او استكثر صلاه ከተቀመጡ ነገሮች ሁሉ በላጭ እሱ ነው። ከቻልክ በርከት ታርግ አለዛም ደሞ ቀለል ያለ ነገር ሲገር የፈለገ ሰው ብዙ ይሰግዳል የፈለገ ሰው ትንሽ ይሰግዳል ግን ከሱ የተሻለ የለም በማለት ነው የገለጹት። እንዱ ዝም ብሎ ሱና ማብዛት ማለት ነው። በተለየ ሁኔታ ደግሞ የጭንቀት ጊዜ ሰላት መስገድም ተገኝቷል። ይሄው ቅድም የጠቀስኩት የሁዘይፋ ሐዲስ አለ አንተ ያደረከው አሁን ወንድማችን ትክክል ነው ማለት ነው። የሆነ ነገር ሲያሳስብህ ሲያስጨንቅህ ሰላት ሰግደህ ዱዓ ማድረግ ያለ ነገር ነው። ካነ ረሱላህ ሰለላሁ ዐለይሂ ወሰለም ኢዛ ሐዘበሁ አምሩን ፈዚዐ ኢላ ሰላህ ወደ ሰላት ይፈጥን ነበር ይላል። ኒዕማ ሲገኝም አላህን ለማመስገን ወደ ሰላት ነበር ነብዩ ሰለላሁ ዐለይሂ ወሰለም የሚሄዱት። የችግር ጊዜም ደግሞ ሰላት ይሰግዳሉ። ማናችንም ያንን ነገር ብናረግ ያው ኸይር ነው፣ የግድ ፈርዱን ብቻ አይደለም ማለት ነው። አቡ ኸሊል የጠየቀው ደግሞ እህብጡ ሚንሃ የሚለው በጀምዕ ያደረገው ለምንድን ነው የሚለው ሁለት መልስ ነው ያለው። አንደኛው መልስ ኢብሊስንም ጭምር ስለሆነ ነው ጀምዕ ያደረገው የሚል ነው። ሌላኛው መልስ ደግሞ አደምና ሐዋ ዛሬ ብቸኛ ቢሆኑም የብዙ ቢሊዮኖች አባቶች እና አባትና እናት ናቸው። ስለዚህ እህብጡ ማለት ማዝርያትኩም ከዝርያችሁ ጋር ማለት ነው። ለዛማ ብሎ ነው بعضكم لبعض عدو ያለው እንጂ አደምና ሐዋ እርስ በርሳቸው አልተጣሉም። ከፊላችሁ ለከፊል ጥላት ነው ማለት የሰው ዘር ከፊሉ ለከፊሉ ጥላት ነው ማለት ነው። والذي خلقكم فمنكم كافر ومنكم مؤمن እንደሚለው እና ጀምዕ ሆነው ይሄም ታይቶ ሊሆን ይችላል። فريق الشياطين እና فريق الناس ሁለት መልኩ ታይቶም ሊሆን ይችላል። የሰው ቡድን አለ፣ ሰው የሚባለው ጅንስ አለ፣ ሸያጢን የሚባለው ጅንስ አለ። ያ አንዱ ለሌላው ጠላት ነው ማለት ነው። وإما يأتينكم مني هدى ملوم جمع يمطاو يا ذرياون አይቶ ነው። ምክንያቱም ነብዮች ከዛ በኋላ በተከታታይ እንደሚላኩ ነው። فمن تبع هدايا فلا خوف عليهم ولا هم يحزنون ومن والذين كفروا وكذبوا على ادمنا حواراساتهم متبعهم كافرهم اللي هونو محتمل አይደለም። اذا معناه مندنو ذرياو باتقالاي ማለት ነው። ሌላው ጥያቄ ያ በኒ እስራኤል ሲል ያሁኑ እስራኤል ከዛ ጋር ምን ዝርያ ምን ግንኙነት አለው ነው። ያሁኖቹም ዘራችን ወደዛው ነው የሚመለሰው ባዮች ናቸው። ሁኖ ከተገኙ ያው ይሄ ኺጣብ ይመለከታቸዋል። በዘሩም ባይገቡ ያው የይሁዳ መንገር ተከታይ ነን በማለታቸው ኺጣቡ ይመለከታቸዋል። የተፈለገው ወደ ዲን ተመለሱ የሚለው ስለሆነ ማለት ነው። ሌላ ሆታችን የጠየቀችው والذين كفروا وكذبوا بالملاء ستابرارا ከሙእሚኖች በማዕሲያቸው ተቀጥተው ጀነት የሚገቡ አሉ ተብሏል። አንዳንድ ሰዎች ደግሞ ጀነት መግባታችን አይቀርምና ደከመን ይላሉ። والله በጣም የሚገርም ነው። እንግዲህ ለጀነትና ለአኺራ የሰጡት ክብደት ነው እነኚህ ሰዎች ዘንድ ምን ያህል ቀላል እንደሆነ። እስቲ ሐቂቀተን ማንንም ሰው እዚሁ ዱንያ ላይ አንድ ቀን ታስረህ ተወጣለህ ቢባል አይ ነው ወጣ ከሆነ አንድ ቀን ብታስር ምንም አይደለም የሚል ሰው አለ? 10 አመት ታስረህ ተወጣለህ ጃን እሳት ውስጥ አይደለም የሚታሰረው ቤት ውስጥ ነው። አይ ችግር የለውም የሚል ሰው አለ? እንዴ ባለመታሰር የቻለውን ያደርጋል እንጂ ይሄ ደግሞ ጀሃነም ውስጥ ነው የሚታሰረው። ምን ያህል ጊዜ ነው የሚቆየው? يوم القيامه ራሱ 50000 ሰነ ያክል ይረዝማል። ቂያማ የ50 ሺህ አመት ያክል ነው የሚረዝመው። فيوم ان كان مقدره 50000 ሰነ ነው የሚለው። ከቂያማ በኋላ ደግሞ የእሳት ውስጥ ቆይታው ምን ያህል እንደሆነ رب العالمين እንጂ የሚያውቀው ማንም የለም። እንዴት ይሄን ከባድ ነገር እንዲህ በቀላሉ ምን ችግር አለው ጀነት መግባት? መጀመሪያ ጀነት መግባቱን በምን አወቀ ሰው? ሰውየው ኻቲማው ምን እንደሆነ በምን አወቀ? በኩፍር ይሄድ በኢማን ይሄድ ሸሃዳ አድርጎ ከዚህ ሲያልፍ ብቻ ነው በኢማን መሄዱ የሚታወቀው። ደሞ ስራጥም አልፎ ሚዛኑን አልፎ ጀነት ውስጥ አንድ ግሩ ሲያርፍ ብቻ ነው ያው ከዚህ በኋላ ወደ ኋላ አይመለሰኝም ማለት የሚችለው እንጂ አላህን የሚያውቅ ሰው ይጨነቃል፣ ይፈራል፣ ያስባል፣ ይዘጋጃል፣ ተውባ ያረጋል እንጂ ምን ችግር አለው ጀነት መግባት ያይቀርም ጀነትን ቀልድ አደረገው ማለት ነው። የዱንያ ነገር ሸገር እንጂ አኺራ ቀላል ነው። ባንድ ቆሪ ጎንፎ ይያሉ የሚቀልዱ ጫትቃሚዎች አሉ። እንደዛ ማለት ነው ይሄ ጀነት ሷሊሆች ሲዲቆች ዋዳዎች ነፍስ የከፈሉለት እድሜያቸውን በሙሉ የሰጡት ትልቅ ነገር ነው። ያም ሆኖ ተገቢውን አልሰራንም ብለው የሚጨነቁለት ነገር ነው። ምን ችግር አለው ይባላል። የነሱን ኢማን ማነስ ነው የሚያመለክተው ማለት ነው። እንዲሁም ብሎ ጀነት ጀሃነም መታሰር ማለት የሆነ ጠባብ ቦታ ላይ ዝሉኒያ ላይ እንኳን መታሰር ጋራ አላወዳደሩትም ማለት ነው። ምክንያቱም ማናቸውም አንድ ቀን ነው የምትታሰረው ከዛ በኋላ ችግር የለም ይባሉ ሻይሩ አንድ አመት ነው ይባሉ ሻይሩ በፈቃደኝነት አይገቡም ያው ካቅማቸው በላይ ሲሆን እንጂ 10 ሺህ አመት ነው 10 አመት ነው የምትታሰረው ይባል 10 አመት ቀላል ናት የሚል ሰው አይኖርም። ሱብሃንአላህ فكيف في النار اسات وسطكو دقيقه سكند اهو الدنيا سات لا بقيت انشل ليلو النبي صلى الله عليه وسلم ليله الاسراء والمعراج كان فراچو سيقرط يايواچو خطيبوچ ميبالو زاري فرد متي تسطنا نو فرد ميسطو يوم القيامه ادلم وي او فرد ميسطو يوم القيامه نو ግን ዛሬም በቀብር ውስጥ ሰዎች ይተዓዘባሉ። አዛብ አልቀብር መኖሩ متواتر በሆነ ደረጃ ተዘግቧል። ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሰላታቸው ላይ اللهم اني اعوذ بك من عذاب جهنم ومن عذاب القبر ያሉ ዱዓ ያደርጉ ነበር። ስለዚህ ነኝ ሰዎች በቀብራቸው እየተቀጡ የሆኑ ሊሆኑ ይችላሉ ወይ ደግሞ አላህ አርዋሃቸውን በሆነ መልኩ ሸክል አድርጎ ቅርጽ አድርጎ አሳይቷቸው ሊሆን ይችላል። ይሄ የገይብ ነገር ነው። الذي لا شك فيه ቅንጣት ያህል ማንጠራጠረው ነብዩ ሰለላሁ ዐለይሂ ወሰለም እውነት ነው የተናገሩት። ከንፈራቸው በእሳት መቀስም የሚመቀስ ሰዎች አሉ። እንዴት በምን መልኩ የሚለውን مما لا يعلمه الا الله تبارك وتعالى ማንም የማያውቀው ነው ብለን እናልፈዋለን ማለት ነው። واستعينوا بالصبر والصلاه من الولاي ስለ ተውባ ጠይቋል ወንድማችን። አንዳንድ ጊዜ ሰውየው ተውባ ያረጋል እንደገና ደግሞ ላል ደግሞ ደግሜ ላል ሰራው ብሎ የተወውን ነገር ተሳስቶ መልሶ ዛው ሊገባ ይችላልና ለጽናት የሚያግዙ ነገሮች ምንድናቸው የሚል ነገር ነው የተረዳሁት። አዎ كلنا ذاك الرجل ሁላችንም እንደዚህ ሆነን አንድ ቀን ተውባ እናረጋለን እስትግፋር እናረጋለን ወደ አላህ እናለቅሳለን ሌላ ጊዜ ደግሞ ተንሸራተን እንወድቃለን። እየወደቀ መነሳት የሰው ባህሪው ነው። አላህም ጋፋር ነው ብቻ ምን አለብኝ ብሎ በዛው መቀጠሉ ነው ችግሩ እንጂ እየተመለሰ በየጊዜው አላህን መለመኑ በሩ ክፍት ነው። ما أصر من استغفر ولو عاد في اليوم 70 مره يميل حديث الله استغفار ያደረገና ተውባ ያደረገ ሰው ወንጀሉ ላይ ዘውታሪ አይባልም። በቀን እንኳን 70 ጊዜ ደጋግሞ የሚሰራው ቢሆን ማለት የቱን ያክል ያላህ በር ክፍት እንደሆነ ለማሳየት ነው። ባይሆን ግን ለመጽናት የሚያስችሉ ነገሮች ደግሞ አሉ። ሰው አስቦ ከሰራባቸው አንደኛ ማዕሲያ የሰራበትን አካባቢ መራቅ ጥሩ ነው። ምክንያቱም ማዕሲያ አካባቢ ላይ መለስ ቀለስ የሚል ከሆነ ያገረሻል፣ ይነሳበታል። ዚክራያት ይኖረዋል፣ ሰው የማዕሲያ ትዝታዎች ይኖሩታል። እንደሱ ነው። ሌላው ደግሞ የማዕሲያ ጓደኞቹን መራቅ ነው። ቀሪ ነሱ ወደ መጥፎ ነገር ነው የሚወስደው። እያባበለ እያሽበለበለ የሚጣፍጥ ምላስ እየተናገረ ነው የሚያሳስተው። እወድሃለሁ እያለ ወደ ገደል ይወስደዳልና እሱም መራቅ ይጠበቅበታል። ሌላው ቀሪነ ሳሊህ፣ ጥሩ ጥሩ ጓደኞች ጋር መተሳሰር፣ ወደ እነሱ መቅረብ እና መጃልስ አልዕልም ላይ ሁሌ መገኘት፣ ያ ነው። ሌላው ወንድሜ የጠየቀው ምንድን ነው፣ አንድ ሰው በዕልም ጥሩ ደረጃ ላይ ላይሆን ይችላል፣ ግን ደግሞ ከሱ ያነሱ ሰዎች ኖሩና በአካባቢው ላይ ያስተምራል፣ ሙሉ ለሙሉ የተሻለ ሆኖ ላይሆን ይችላል ነው። የቻለውን አንድ አያ እንኳ ቢሆን አድርሱ ነው ያሉት ነቢ ስላ ስለም። በልቁ አኒ ወለው አያ ወሐዲሱ ዐን በኒ እስራኤል ወላ ሐረጅ። ሐዲሱ ቡኻሪ ውስጥ ያለ ሐዲስ ነው። እና የቻለውን ያክል ለወንድሞቹ ማስተላለፍ፣ መምከር። የሚበልጠውንም ቢሆን እኮ አንዳንድ ጊዜ በእውቀት ይበልጠውና አንዳንድ ነገር ላይ ሊሳነፍ ስለሚችል ቢመክረው ምንም ችግር የለውም። እነ ዑመር ብኑል ኸጣብን እተቅላህ ይሏቸው ነበር ሰሓቦች እየመጡ። ዑመር እንግዲህ አፍደሉ መን ፊ ዘማኒሂ ናቸው፣ ምንም ሸክ የለውም። በዘመናቸው እንግዲህ በኸሊፋነታቸው ዘመን ካሉት ሁሉ በላጩ እሳቸው ናቸው። ወማ ዛሊከ አላህ ሱብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለም ያ አዩሃ ነቢዩ እተቅላህ አላቸው። አንድ ሰው መጥቶ ዑመርን ሲመክራቸው ምንድን አሉ? ላ ኸይረ ፊኩም ኢለም ተቁሉሃ ወላ ኸይረ ፊና ኢለም ነስማዕሃ አሉ። እንደዚህ አይነቱን ነገር እተቂላህ የሚለው እናንተም ካልተናገራችሁ ኸይር ርቋችኋል ማለት ነው፣ እኛም ካልሰማን ኸይር ራቀን ማለት ነው አሉ። ምን ነገር አለበት መስማትም አለብን ማለት ነው። ሀታ የሚበልጠንም ሰው ቢሆን በኸይር ነገር መተዛዘዝ የሙእሚኖች ባህሪው ነው። ወተዋሰው ቢልሐቅ ወተዋሰው ቢሰብር ነው የሚለው። ያ አያው እስካሁን የቀራኑ አያ አትዘዙ እያለ ሳይሆን የምታዙትን ነገር ሞክሮ ለመስራት ለሰው ብቻ መንገር አይሁን ነው እያለ ያለው እና ባልሆነ መልኩ አያው መረዳት አይገባንም ነው። ያው እንግዲህ ሰዓትም እየተገባደደ ነው ያለው። ሁለቱን ጥያቄዎች እቀበላለሁ። ኦልሞስት ሁለት ሰዓት ገደማ ነው በተከታታይ እየሄድን ያለ ነው። እነዚህ እጅ አነሱት ይጠይቁ። ከዛ በኋላ ደግሞ በሌላ ጊዜ እንገናኛለን። እናንተም ስረዝምባችሁ መሰላቸት እንዳይኖር ማይክ ፍሪ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ኡስታዝ፣ የኔ ጥያቄ ጀነትን በተመለከተ ነው። አንድ መጽሐፍ ሳነብ አንዳንድ ዑላማዎች የተወሰኑ ዑላማዎች አባታችን አደም የነበሩባት ጀነት ይሄ ዋናው ጀነት ማለት አላህ ሱብሃነሁ ወተዓላ ለባሮች ወደፊት ቃል የገባላቸው ጀነት ሳይሆን ሌላ ትንሽ ጀነት ነበር። ለዚህ ምክንያት እንትን ሲሉ አንደኛ ጀነት ውስጥ ይሄን አድርግ ያን አታድርግ የሚል እንትን የለም። ሁለተኛ ደግሞ ሸይጣን ሊገባ ከተባረረ በኋላ ኢብሊስ ማለት ነው ጀነት ውስጥ ተመልሶ ሊገባ ስለማይችል ሌላ ጀነት ሊሆን ይችላል ብለው ይሄን እንደዚህ አይነት አንብቤ ነበር። ይሄን ለመጠየቅ ነበረ። ጀዛኩም ላሁ ኸይር። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ስላየሁኝ ነው። ምናልባት የኔ መልቀቅ የሚጠቅመው ከሆነ ብዬ የለቀቅኩት። ለማንኛውም እሱ የጠየቀው የለውም። ይህንኛው የጠየቀውን ልመልስ። ባለፈውም እንዲህ አይነት ጥያቄ ላይ አስተያየት ሰጥቻለሁ። ለማንኛውም ግን የአደም ጀነት ሌላ ጀነት ነበረች ያሉት ሰዎች ሌላ ጀነት መኖሩን የሚያረጋግጥ አንዳች ደሊል ማምጣት አይችሉም። ያችኛዋ ጀነት አይደለችም ለሚለውም የሚጠቅሱት ግልጽ የሆነ ማስረጃ የለም። የአደም ጀነት ያችው የፍርደውስ ጀነት መሆኗን ግን የሚያረጋግጡ ብዙ ማስረጃዎች አሉን። ባለፈውም ከሞላ ጎደል ጠቅሻለሁ። አንደኛ ቡኻሪ ውስጥ ያለ ሐዲስ ሐዲስ ሸፋዓ ላይ የቅያማ ዕለት ሰዎች ተሰባስበው አደም ሸፋዓ እንዲያደርጉላቸው ሊጠይቁ ይሄዳሉ ይላል። ከዛ አደም የሚመልሱት ወሀል አኽረጀኩም ምን አልጀነት ኢላ ኸጢአቱ አቢኩም ከጀነት ያወጣችሁ ሌላ ነገር ምን አለ? የአባታችሁ ኃጢአት እንጂ ይላሉ። ከሆነች ምድር ላይ ወይም ሌላ ቦታ ካለ የጀነት ቢሆን ኖሮ ይሄ ሁሉ አልነበረም። እንደገና ደግሞ ጀነት ውስጥ አምርና ነህ የለም የተባለው ወደፊት ጀነት ስንገባ እንጂ ከዛ በፊት የነበረውን አይደለም። ሌላው ኢብሊስ ገባ አልገባ የሚል ማረጋገጫ የለንም። ወስዋስ ማድረጉን ብቻ ነው የምናውቀው። እንዴት በምን መልኩ ጀነት ሳይገባ የቱ ነው ወሰወሰ? እንዲህ አይነት ጥያቄ መልስም የማያገኝ ጥቅምም የሌለው ጥያቄ ነው፣ ገይብ ነው። ዛሬም ዱንያ ላይ ኢብሊስ ስራውን ሲሰራ እንዴት እንደሚሰራ የፈጠረው ጌታና ምናልባት እሱ ደግሞ ካልሆነ በስተቀር ሌላ ሰው ሊያውቅ የሚችል የለም። هذا من الغيب الذي لا يعلمه الا الله ስለዚህ ጀነት ገብቷል። ገይብን ማመን እኮ ነው አንዱ ትልቁ የሙእሚኖች መለያችን። አሁን ደግሞ እኛ የተቸገርን ያለነው እዚህ ገይብ ላይ ነው። አንዳንድ ገይብ ነገር መዋጥ ያቅተናል ይመስለኛል። አንተን አንደምን አንተ ማለት አይደለም፣ ብዙዎቻችን እንደዚህ አይነት ጥያቄ የምናነሳው የገይብ ጽንሰ ሐሳብ ላይ የተወሰነ ብጅታ ኑሮ ነው የሚመስለኝ። ኢብሊስ ወሰወሳቸው ነው እንጂ ጀነት ገባም አልገባም የሚል ነገር የለም። فلذلك الحق الذي لا شك فيه ያቺ ጀነት ያቺ ፍርዶስ ጀነት ናት። አህሉ ሱና ቃጢባ እንደዚህ ነው የሚሉት። ያ ሐሳብ የሙዕተዚላዎች ሐሳብ ነው፣ ቀውሉ ሙዕተዚላ ነው ብኑ ከሲር እንደጠቀሱት እንጂ ቀውሉ አህሉ ሱና አይደለም። የሙዕተዚላ ቀውሉ ደግሞ በእንዲህ አይነት እምነት ላይ ቦታ የሚሰጠው አይደለም። በፍልስፍና ስለሆነ የሚሄዱት በቁርአንና በሐዲስ ስላልሆነ ማለት ነው። مرحبا مايك فري الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم فتلقى آدم آدم تقبل من ربه كجيتاو كلمات قالات تقبل من عينت قالات ተውበት የሚያደርግበት ጌታውን ይቅርታ የሚጠይቅበት የአላህን ራህመት የሚቀበልበት የሆኑ ቃላቶችን ተቀበለ። አሳወቀው ማለት ነው። አላህ አስተማረው። እነዚህ ቃላት በሱረቱል አዕራፍ ቁጥር 23 ላይ እንደተገለጹት ረበና ዘለምና አንፉሰና ፈኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን የሚለው ጌታችን ወይ አንተን ህግ በመጣስ ነፍሶቻችንን በድለናል፣ አንተ ባትምረንና ይቅር ባትለን ከከሳሪዎች እንሆናለን ማለታቸው አላህ ራሱ ነው ማለት ነው። ተውበቱን ያሳወቃቸው የሰጣቸው። ስለዚህ አደምም ከጌታው ይህንን ቃላት ተቀበለ። ፈታበ አለይ በሱ ላይም ተመለሰለት ይላል ጌታ አላህ። ምክንያቱም ኢነሁ እርሱ አላህ ሁወ ተዋብ ለባሮቹ እርሱ ተመላሽ ነው። እንደዚሁም አርሂም አዛኝ የሆነ አምላክ ነውና አላህ ምህረቱን በዚህ መንገድ ገለጸላቸው። 38ኛው አያት ከዛም ቁልና አላቸው ይላል አላህ ለአደምና ለሚስቱ እንዲሁም ለሸይጣን اهبطوا منها كصم وطو وردوا بمالت تزازن استلالفن جميعا هلاتشهم بتقل الله فإما يأتينكم تادا بمت اللاتشه مني هدا كأنزان دهون من مريا بمت اللاتشه نبيين بلك ملكو تاهي مصحفتن باورج من مريا كأنزان ده بمت اللاتشه فمن تبع هدايا ይህንን መመሪያን የተከተለ ሰው فلا خوف عليهم በነርሱ ላይ ምንም አይነት ፍርሃት የለባቸውም ولا هم يحزنون ደግሞም አይተክዙም አያዝኑም ይላል። ህግና መመሪያ ለአደምና ለልጆቹ ተሰጣቸው ማለት ነው። የአላህን ህግና መመሪያ ደግሞ የተከተለ ሰው በመጪው ዓለም ስኬታማ እንደሚሆን ምን ይገጥመኛል የሚል ፍርሃት እንደሌለበት ባሳለፈው ነገር እንደማያዝንና እንደማይተክዝ ተናገራቸው። والذين نغرغن النزيا كفروا يكادوا سوت وكذبوا دغمو يستبابلوا باياتنا بانقصوچاچن يستبابلوا اولئك الناس اصحاب النار ياسات غودوچ ناتشو هم دغمو الناس فيها بوسطا خالدون ሁሉም ዘውታሪ ናቸው ዘውታሪዎች ናቸው ያ በኒ እስራኤል የእስራኤል ልጆች የያዕቆብ ዝርያዎች ሆይ ኡዝኩሩ አስታውሱ ኒዕመቲ ጸጋዬን አለቲ አንዓምቱ ዐለይኩም ያቺም በእናንተ ላይ የዋልኩላችሁ በእናንተ ላይ አጣቀመ የነበረውን የዋልኩላችሁን ጸጋዬን አስታውሱ ወአውፉ ሙሉ ደግሞም ቢአህዲ ቃል ኪዳኔን ሙሉ መልእክተኞችን እንድትከተሉ ሶላትን ደምቦና ስራቱን ጠብቃችሁ እንድትሰግዱ ከእናንተ ጋር ቃል አስገብቻችሁ የነበረውን ነገር ቃል ኪዳኔን ሙሉ ኡፊ ቢአህዲኩም እኔም የገባሁላችሁን ቃል ኪዳን እሞላለሁ ወኢያየ ፈርሃቡን እኔን ብቻ ፍሩኝ እኔን ፍሩኝ ለላላህ ሙዚዳን አለሽ አሁን ቀጥሎ ያለው 41ኛው ነው መሰለኝ አልገባኝም ያልሽ ወአሚኑ ደግሞም እመኑ ይላል ጌታችን አላህ ቢማ አንዘልቱ ባወረድኩት ቁርአን እመኑ ይሄ ያወረድኩት ቁርአን ደግሞ ምንድነው ከተባለ ሙሰድቃ አረጋጋጭ ሆነ ምንን ያረጋግጣል ሊማ ማዕኩም እናንተ ዘንድ ያለውን ተውራት አስሉ ከአላህ ዘንድ የወረደ የራሱ የአላህ ቃል እንደነበረ የሚያረጋግጥ ሆኖ ባወረድኩት ቁርአን እመኑ ولا تكونوا اتهموا اول كافر የመጀመሪያ ካሃዲ አትሁኑ ቢሂ በርሱ በቁርአን ኪታብ ከተሰጣቸው ወገን ከአህለል ኪታብ ከአይሁድና ከክርስቲያኖች እውቀቱ ያላችሁ የመጀመሪያ ካሃዲ አትሁኑበት እመኑ ولا تشتروا اتلوطوا باياتي بانقصوتي اتلوطوا ثمنا قليلا ጥቂት ገንዘብን مدراوي ጥቅምን አምናችሁ በመከተል ፈንታ ሳታምኑ ከህዝቦቻችሁ በመታገኙት ስልጣንና ጉቦ ሰበብ ለዱንያ ምድራዊ ቀላል ጥቅም የኔን አንቀጾች አትሽጡ አትለውጡ ወኢያ የፈተቁ እኔን ብቻ ተጠንቀቁ ولا تلبسوا اتقلقلوا الحق اونتون بالباطل ከውሸቱ ጋራም አትቀላቅሉት ወተክቱሙ الحق اونتونም አትደብቁ بمعنى ولا تكتموا الحق وانتم تعلمون ان انت يمتاوقو هناچو اونتونم اتدبقو واقيموا الصلاه صلاتنم دنبوننا سراتن طبقاچو سجدو واعطوا الزكاه زكانم مصواتنم لميجباو سو ستو واركعوا اقومبسو مع الراكعين كاقومباشوش غارا صلوا مع المصلين ከሰጋጆች ጋራም ስገዱ አላህ በዚህ መልክ አዘዛቸው አታ ሙሩነናስ ደግሞ ሰዎችን ታዛላችሁ ቢልብር በመልካም ነገር ታዛላችሁን ወተንሰውና አንፉሰኩም ራሳችሁን ነፍሳችሁን እየረሳችሁ ሰዎች የምታዙበት ነገር ለምንድን ነው እናንተው ራሳችሁ ማትሰሩበት መማዕናው እንግዲህ ራሳችሁን የምትረሱ ሆናችሁ ሰዎችን በመልካም ነገር ታዛላችሁ ወይ ወአንቱም ተትሉነ الكتاب እናንተ መጽሐፍ የምታነቡ ሆናችሁ ሳለ ይሄንን ነገር በመጽሐፋችሁ ራሱ የሚቃወማችሁ ሆኖ ሳለ ራስን ረስቶ ሌላውን ማዘዝ ማለት ነው ለምንድን ነው በመልካም ያዘዛችሁ ራሳችሁን የምትረሱት አፈላ ተዓቂሉን አትረዱም ልባትሉም እንዴ ይላል واستعينوا ترددوا تغاغزوا بالصبر والصلاه بتغستنا بالصلاه وانها الصلاه وان صبر لكبيره نجيك بطام كباج نچ الا على الخاشعين بخاشعوچ اللهن كلب بميفرو سوچ لاي قال هونه بستقر صلاه قلال ايدلچم كباج نچ خاشعوچ لاي نو يقللچو ماناچو انذي اللهن بطام فر يتبالو خاشعوچ الذين እንዘያቸው የቡኑነ بمعنى يوقنون እርግጠኛ የሆኑ ማለት ነው እዚህ ቦታ ላይ የሚጠራጠሩ ማለት አይደለም በአንዳንድ አያቶች ላይ ظن بمعنى الشك ጥርጣሬ በሚል ይመጣል በአብዛኛው ግን የቂን የሚለውን ለመግለጽ ስለሚመጣ الذين يظنون እንዘያ የሚጠራጠሩ ሳይሆን እርግጠኛ የሆኑ በሚል ይተረጎማል خاشعوች ማለት በምን እርግጠኛ የሆኑ አንነሁም እነሱ ሙላቁ ረብሂም ጌታቸውን የሚገናኙ መሆናቸው ሞተው አፈር ሆኖ አይቀሩም ይከሰከሳሉ ከጌታቸው ጋር ይገናኛሉ በፍርድ ሚዛን ይቆማሉ እነዚህ ናቸው ኻሺዑ የሆኑት በዚህ ህምነታቸው እርግጠኛ የሆኑ ወአንነሁም ደግሞ እነሱ ኢለይሂ ራጂዑን ወደርሱ ወደ ጌታቸው አላህ ተመላሾች መሆናቸውን እርግጠኛ ለሆኑት ኻሺዑች የሚባሉት እነዚህ ናቸው ለነዚህ ሶላት እጅግ በጣም ቀላል ናቸው አላህ ያግራልን አሁንም በድጋሚ ወደ እነሱ ተመለሰና ያ በኒ እስራኤል እናንተ የእስራኤል ልጆች የያዕቆብ ዝርያዎች ሆይ ኡዝኩሩ አሁንም ማውሱ አስታውሱ ኒዕመቲ ጸጋዬን አስታውሱ አለቲ አንዓምቱ ዐለይኩም ያቺ በእናንተ ላይ የዋልኩላችሁ ነፈጸምኩላችሁ ጸጋዬን አስታውሱ ደግሞም ወአንኒ እኔ ፈበልትኩም ያበለጥኳችሁ መሆኔን አለል ዓለሚን ከዓለማት አለ ዓለሚ ዘማኒህም ማለት ነው በወቅቱ ከነበሩት የዓለም ህዝቦች እናንተን በዓለም ላይ እንዳበለጥኳችሁ ወቆ ነው ይሄ ብልጫ ሁሉም ዘውታሪነት ያለው ከነብያችን አለይሂ ሰላቱ ወሰለም ነብይ ሆኖ መላክ በኋላ ቀጣይነት ያለው አይደለም ነው ከዛ በፊት በነበሩት ህዝቦች በመሐከላቸው በውስጣቸው ነቢያትን እየላከ ንጉስን ያስነሳ በነበረበት ጊዜ በኒ እስራኤሎችን ከዓለማት አብልጧቸዋል ነው ነብያችን አለይሂ ሰላቱ ወሰለም ነብይ ሆነው ከተላኩ በኋላ ግን ብልጫው ተሰርዟል ይሄ ብልጫ ለማን ተሰጠ ለሳቸው উম্মት ተሰጠ ኩንቱም ኸይረ উম্মቲን ኡኽሪጀت للناس እስከዛሬ ለነቢያት ሁሉ ከተገለጹት ህዝቦች እናንተ በላጭ ናችሁ ተብሎ በላጭነቱ ለኡመت محمد صلى الله عليه وسلم ሆነ ማለት ነው ከኢሳ ህዝብ ሲበልጣሉ ወይ ሰላማት የኢሳ ተከታዮችም እኮ በኒ እስራኤሎች ናቸው እኮ ነሳራ የተሰኙት በዲናቸው ነው እንጂ ዝርያቸው እኮ ዛው ምን በኒ እስራኤል ናቸው ምክንያቱም ኢሳም የተላከው ለበኒ እስራኤል አይደለም እንዴ ሐዋርያት ተብለው የተጠሩት ዛው ምን በኒ እስራኤል የሆኑት ናቸው በአቂዳቸው ነው አይ ከአይሁዶች የተለዩት እንጂ እነሱም ያው እስራኤላውያኖች ናቸው እና ከሳቸው መላክ በኋላ ግን በላጭነቱ ለሳቸው উম্মት ሆነ ማለት ነው እና በወቅቱ ከነበሩት ከዓለማት ህዝቦች ያበለጥኳችሁ መሆኔን አስታውሱ ጸጋዬን አትርሱ ወተቁ ደግሞም ፍሩ ተጠንቀቁ የውመን ቀንን ያ ቀን ምን አይነት ቀን ነው ላተጅዚ የማትችልበት ነፍሱን አንዲት ነፍስ አን ነፍሲን ከሌላይቱ ነፍስ ላይ ሸይአ አንዳችም ነገር ማረግ የማትችልበት መከላከል መርዳት ምንም የማትችልበት የሆነ ቀን አለ ያን ቀን ፍሩ ተጠንቀቁ ወላ ይቀበሉ ደግሞም ተቀባይነት የሌለበት ቀን ነው ሚንሃ በዛሽ ቀን ውስጥ ሸፋዓቱን መልጃ ላመኑት ካልሆነ በስተቀር ማለት ነው ያው በውስጥ ታዋቂ ለምን በሌላ አያት ላይ ሸፋዓ መኖሩን ያረጋግጣል ለካህዲዎች ደግሞ ሸፋዓ የላቸውም ስለዚህም ወላ ይቀበሉ ሚንሃ ሸፋዓቱን መልጃ ተቀባይነት የሌለበት ቀን ይላል ለካፊሮች ሸፋዓ ስለሌላቸው ወላ ይኸዙ የማይያዝበት የማይወሰድበትም ቀን ነው ሚንሃ በሷ ውስጥ በቀኑ አድሉን ልዋጭ ልዋጭ የሚባል ነገር የለም በዛች ቀን ውስጥ ምን ማለት ነው ገንዘብ ከፍዬ ከጀሃነም ሳፍ ልትረፍ ወይም በመተኩ ከቤተሰቤ አንዱን አሳልፈ ሰጥቼ በኔ ቦታ ይቀጣልኝ አይባልም ወይም ያ ረቢ ተውበት ላድርግና ወይም ደግሞ ወደ ዱንያ መልሰኝ ዒባዳ ላድርግና በመተኩ ልዋጭ ከፍዬ ልውጣ አይባልም ጉቦ ሳይሆን ቤዛ ነው የሚባለው ቀልበን ሰሊም በዛ ማለት ያው ልዋጭ ማለት ነው ከአንድ ነገር ለመትረፍ በዛ መትክ የሚከፈል ክፍያ ይባላል ያ በዛ ተብሎ ይጠራል ና ሙስታዘም ቀደም ብለዋል ጉቦ ብለውታል በተከሉ ያው በዛ ወይም ልዋጭ ተብሎ ይጠራል በዛ ቀን ላይ ልዋጭ አይያዝም አይቀበልም ዱንያ ላይ ልዋጭ አለ ወንጀል ከሰራ ምንድነው ልዋጩ አንደኛ ተውበት ነው በተውበት ሰበብ ወንጀሉን ማጥፋት ይቻላል ሁለተኛው ልዋጭ ሐሰናት ነው ሐሰናት ስለሄሮማችን ያለው አይደለም ኢነል ሐሰናት ይዝህብነ ሰይአት መልካም ስራ ኃጢያትን ያስወግዳል ስለተባለ ስለዚህ አንድ መልካም ስራ ልዋጭ ሆኖ ኃጢያትን ሊያጠፋው ይችላል ማለት ነው ሶስተኛው ደግሞ ልዋጭ ምንድነው በዱንያ ላይ አዛብ ቅጣት ነው አላህ በላ ያመጣል ወይ ቅጣት ያወርዳል ለሙእሚን ያ ቅጣት ምንድነው ይባላል ተክፊሩል ኸጣያ ኃጢያቱን ያስወግድለታል ማለት ነው። በአኺራ ላይ ግን አድል ወይም ልዋጭ አይያዝም ነው፣ ተቀባይነት የለውም። አላህ ሊቀጣ የፈለገው ባሪያው ላይ ካፊር ከሆነ ምንም በመተኩ ከፍሎ የሚወጣው የለም፣ ወይ ከቤተሰቡ መስዋዕት የሚያደርገው የለም፣ ወይም ተውበት ላደርግ የሚባልበት ጊዜ አይደለም። ወላሁም ዩንሰሩን ደግሞም አይረዱም ይላል። ከቤተሰብ አካልም የሚረዳቸው ከቅጣቱ የሚያተርፋቸው ሌላ የለም። ይሄን ቀን ፍሩት ተጠንቀቁት ይላል አላህ ነጃ ይበለን በረህመቱ። እስከዚህ ድረስ ነው እንግዲህ የተማርነው። ወሙዚዳን ገባሽ እህቴ? ቁርአን ሌሎቻችሁ ጀውጣታችሁ ያዙ። ወኢያኩም ኸይሩል ጀዛ። ዛሬ ኡስታዝን አስደሰትናቸው አይደለ? ቤስት ቤስት ጥያቄ ጠይቀን መከራቸው ሰራ ማለት ነው። ደሞ ረጅም ሰዓትም ቆዩ እኮ ከኛ ጋር። FJN تفضل. بسم الله بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. حياك الله وحياك الله راجاتين ابويه ما شاء الله عند الاستاذ شيخ محمد حميدين الله يجمر لاچو. لكنا ዛሬ በጣም ደስ በሚታ ነው ያስተምሩ ነበርቱም ደረጃ ሰዓትም ሳቸውም ቀርቷል እና በጣም እኔ ራሴ ደስ ብሎኛል። ተማሪው እንዳልከው ተርሻራ ደግሞ የጠየቀው ጥያቄን እሳቸውንም እኛንም አስደስቶናል። እንዴ ነው እንግዲህ ያው ሁሉ ነገር ስቴፕ አለው ሳዛቡዬ። ምክንያቱም ያው የሰው ልጅ ከአንድ ነገር እየተማረ እየተማረ እየመጣ እየተሻሻለ እየተሻሻለ ነው ሄደው። ስለዚህ ጥሩ ለውጥ እየታየን ያለውና እሳቸውም ያው ይሄ ለውጥ ደስ ስላላቸው ዛሬ ባለማወቅ በማወቅም ጊዜው ረጅም ሆኖ ሄዷል ማለት ነው። ቁም ነገሩ ምንድነው እዚህ ላይ ግን ያው ሁላችንም አላህ Subhanahu Wa Ta'ala ከሚጠቀሙበት ሰዎች አላህ አርገን ሰምተው ከሚሰሩበት ሰዎች አላህ አርገን። ሌላው የኔ አንድ ትልቅ ጥያቄ የነበረውን አንተ የጠየቀው ጥያቄ ነበር። ያን ጥያቄ ራሱ ዛሬ ትላንትና በዳሩ ቢላል ላይ ስንከራከርበትና ስንወያይበት የነበረ ነጥብ ነበርና ማለትም እኔ ምን ነበር መሰለ በዋትስአፕ ላይ ብዙ ጊዜ የሚላኩ መልእክቶች አሉ። በተለያዩ ግሩፖች ውስጥም በተናጠልም ሆነ በግሩፕ ውስጥ የሚላኩ መልእክቶች አሉ። አዲሶችም ይሆን ተፍሲሮች የተለያዩ ነገሮች ማለት ነው። እና እኔ ምን ነበር መሰለን ነበር ያው ዛሬ ተመልሶልኛል መልሱ። ጥያቄ ስጠይቅ ሁሉ ጊዜ ማለት ነው ጥያቄ ስጠይቅ ማለት ነው ይሄ ግሩፕ ሲመጣልኝ ወይ በተናጠል ሲመጣልኝ እኔም ለሁሉም ሰው ልካለሁ። ግን ስልክ ሁሉንም አልልክም። ምልከው ምንድነው እኔ ራሴ ያነበብኩትና ተግባር ላይ የሰራሁበት ነገር ምልከው የነበረው። አለበዛ ግን እኔ ራሴ ማሰራበት ከሆነ ግን ለምንድነው ምልከው የሚል ፕሪንሲፕል ይዤ ነበር የምጠቀመው የነበረው። ግን ያው ዛሬ ደግሞ የተመለሰው ግን ባልሰራበትም መላክ እንዳለብኝ ነው። እኔ ስላልሰራሁት ሌላው አይሰራውም ማለት አይደለምና ስለዚህ ይሄን ትልቅ ነገር ያገኘሁበት ነጥብና ደስ ያለኝ ጥያቄ ተመለሰልኝ ነውና አላህ ጀዛቸውን ከፍ አድርግልኝ። ያው የሰው ልጅ አተረጓጎም ይለያል። እኔ ያው ሰው ሰፕላይ ያለው ሁለት ቁጥር ላይ ያለው ነው የማታረጉትን ነገር አተ ማነው ተናገሩ የሚለው ነገር ስላለ ያን ነበር ቀጣ ትርጉም የሰጠሁት የነበረው ማለት ነው። እና አልሐምዱሊላህ አዎ ማለት ነው። ስለዚህ ያው ደስ ብሎኛል ይህን ጥያቄ አጋጣሚውን ሲመለሱ አጋጣሚ አይባልም ሁሉ ቀደርላ ነው የተጻፈ ነው። አላህ በተለያየ መልኩ ያው ትምህርት ያስተምረናል። አልহামዱሊላህ ከምንም በላይ ግን ተጠቅመንበት የሚሰራበትና በዚህ ላይ ሲቃባ ከመረጋ ሰዎች አላህ ያደርጋል። اللهم امين ምናባት ተቋና ሰላማት ወለ ለተፈስሩት ሆነ ኢንሻአላ እኔ ከእናንተ ቀጥዬ ፈስረዋለሁ። እናንተ ለምን መሰለህ ሄፍጄን ቆይ ወደ ተፍሲሩ ከመግባታችሁ በፊት እሺ ከተወሰኑ አመታቶች በፊት ሐሺም መስኪል ላይ ሸህ ቃሲም ተፍሲር ሲያስተምሩ እዛ ያለን ይሄ ጥያቄ ተነስተው ነበር። እና አሳቸው ምን አሉ? ሰውየው መጠጥ እየጠጣ ራሴ ከመጠጥ ካላቆምኩኝ ልጄን መጠጥ እንዳይጠጣ መከልከል አልችልም ካለ 0% ይሆናል አለ። ልጁንም አደብ ባለማስተማሩ ራሱንም ከخمር ባላቆም ባለማቆሙ ነገር ግን ራሱ ከማቆሙ በፊት ልጁ እንዳይጠጣ ግን ከተከላከለ ቢያንስ 50ውን አሟልቷል። አሁን መሆን ያለበት ሊመተቁሉነ ማላ ተፈዓሉን ሲባል ልጅህን እንደከለከልከው አንተስ ለምንድን ነው ማትሰራው ይሄን ነገር ራስህን ከልከለ ተብሎ ይመከራል እንጂ ራስህን እስካልከለከልክ ድረስ ልጅህን ከመከልከል ታቀብ አይደለም። መቶውን ማሟላት ካልቻለ ቢያንስ 50ውን ማጣት የለበትም ነው። እንደዛም ሆኖ ጥያቄ የነበረው አሁን ውስጤ ላይ ምንድነው ታዲያ አንድ ሰው ራሱን ካልቀየረ እንዴት ይናገራል በሚለው ደግሞ በሌላ ጎን ምንድነው ለማለት የተፈለገው ሰዎችን አትምከሩ ማለት ሳይሆን ሰዎች የሚመክሩን ሰው ብዙ ጊዜ ንግግሩን ሳይሆን ተግባሩን ነው የሚከታተሉት። ይሄ ሰው ከሚያስተምረው ተቃራኒ ስራ ላይ ሆኖ ከተገኘ ንግግሩም ተሰሚነት አያገኝም። ስለዚህ የቁርአኑንም የሐዲሱንም ደረጃ ዋጋ ማሳጣት እንዳይሆን ቅድሚያ ሊሰራበት ይገባል። አለበዛ ሰው ተግባሩን እየተከታተለ ለምን እንዲታደርጋለ ሲባል ይሄው እናንተና እንኳን ይሰሩት አይደለ ወይ ያለ ማስረጃ ስለሚያረግ እናስተምራለን የሚሉ ሰዎች ቅድሚያ የሚያስተምሩትን ነገር ይስሩበት ነው የሚሉ። ይሄም አሁን ባንድ ጎን ስታየው ያስፈራል። መልእክቱ አሳማኝ ነው። እሺ እንደዛ ሆኖ ደግሞ ስንት ሰው ነው የሚያስተምረው ነው ሁሉ የሚሰራበት? መቼም የሚያስተምር ሰው ሁሉ በሚያስተምረው ነገር ፍጹም ነው ማለት ይከብዳል። አዎ በቃ ይሄን ትልቁ ነጥብ ደግሞ ይሄ ነው። በቃ ትልቁ ኡስታዶቻችን አሁን ሁሉ የሚያስተምራሉ ግን ሁሉ ባስተማሩት ነገር ላይ አሉ ወይ ማለት የሚለው ነገር ይከብዳል። ግልጽ ነው። በቃ ይሄ ግልጽ ነው ለሁላችን። እና አልሐምዱሊላህ ኡስታዝ አብራር አስተውታ አልሐምዱሊላህ ያ ነው። እዚህ ሰላማት ደሞ የሚለኝ ቄሱ የሚለውን እንጂ የሚያደርጋውን አቲ ይለኛል። አላ ነው ቄሱ የሚለውንም አልሰማም። አላህና መልእክተኛው ካሉ በቂ ነው። ቀጥሉ ማይክ ፍሪ። ኢንሻአላህ እቴ ተቋ ምናባት ጥያቄ ከሆነ ቀጥ እንዲሁም ሰላማቱና ኡስታዝ ኑር ሐሰንም ጥያቄ ከሆነ ቀጥሉ ኢንሻአላህ። እንደዚህ ያደረግን ያሰፋን እንሄዳለን እንማማራለን። ማይክ ፍሪ ሰላም ተለበረካችሁ። አሰላሙ አለይኩም السلام عليكم ورحمة الله وبركاته الحمد لله إن شاء الله هلا شو بمياستمرون الله بلباتين يسادر اللين تقباري وش يارغن إن شاء الله بك أدام لتأيق أو يفلقوت من الوقت أهون أبو حيدر اندي سمال سولين مكنياتهم عنديت ليك نويت أيق أيشننا أيق أنقر شاء الله هالكواد دوكمو لنقن ومتفلقو مرسو تنش تماريتنا أبو حيدر لتأيق ኢንሻአላህ የተከባቢ የተከሰተ ወነተኛ ታሪክ ይሆንና ዛሬ ላይ ግን ያንን ታሪክና ባህሪ ለሌላ ሰው እናላብሳለን። ተቅዋ አንቺ በእናትየው ቦታ ትሆኛለሽ፣ እኔ እንደ አባትየው ሆናለሁ፣ ልጅቷ እንደ ልጃችን ትሆናለች። ገጸ ባህሪውን ሌላ ሰው ይላብሰውና ትወና ይካሄዳል። እንደዚህ አይነት ነገር ከሆነ ውሸት አይደለም እውነት ነው፣ በተጨባጭ ያለ ታሪክ ነውና ማለት ነው። ግን ክስተቱ ምንም واقعي ያልሆነ በተጨባጭ ዓለም ላይ የሌለ ከሆነ በተጨባጭ ዓለም የሌለ ታሪክ ከሆነ ግን ውሸት ነው፣ ይሄ ሐራም ነው የሚሆነው የፈጠራ ስራ። ስለዚህ አሁን እዚህ ጋር የምትጽፈው ታሪክ እውነተኛነት አለው ወይ? ለምሳሌ ፍቅር እስከ መቃብር የሚለውን መጽሐፍ ይሄን ልቦለድ የደረሱ ሰዎች ዓለሚቱ ከበደ ሞላ ያያሉ ባህሪውን ለነዚህ ግለሰቦች አጎናጽፈው ይሰሩታል። እውነታነቱ ግን አለ ወይስ የለም ነው ቁም ነገሩ። መጀመሪያ እንዲህ አይነት ክስተት በተጨባጭ ዓለም ያለን ክስተት ሰዎችን ለማስተማር ብለው የጻፉት ከሆነ ምንም ውሸታነት የለውም ማለት ነው። ግን ፈጽሞ የሌለ ፈጠራ ከሆነስ ውሸት ሆኗል ማለት ነው። ይሄ ከሆነ አይበቃላትም። እቺ ልጅ አሁን ጻፊ ከተባለች ታሪክ መጻፍ ከፈለገች ያለን ታሪክ እውነታውን ታቀርበው ገጸ ባህሪውን ብትቀይረውም እንኳን ማለት ነው። ኦኬ ገብቶሻል? ራስዋን ወይ ሳይፈልገች ኡስታዝ እንደነገረችን ከሆነ ሷ ያለችን እንዴት ነው አይተሽ ያነበብሽ ነው አይደለም? ለምሳሌ ይሆን እንደዚህ እንደዚህ ነበር እንዳ እንደሚሆን አርጋ በራስዋ ፈጥራ ነው የምትጽፈው እኮ። አሁን ፈጠራ ሁለት አይነት አለ ተቋነ። አንቺ ዝም ብለሽ ሐራምና ሐላል የሚለውን መልስ ብቻ አትጠብቂ ከኔ። ነገሩ ሰፋ ያለ መሆን አለበት። አሁንም ራስዋ ስትፈጥር ፈጠራሽ መሰረት ያደረገው እውነተኛ ታሪክ ላይ ተመርኩዘሽ ነው ከዚህ በፊት የነበረ ወይስ ምንም ከታሪክ ውጪ ሆነ ዝም ብለሽ ልቦለድ ነው በያት? ልቦለድ ከሆነ አይበቃላትም። አይ እውነተኛ ታሪክ ላይ ነው፣ አሁን ግን ገጸ ባህሪውን ማላብሰው የሌላ ሰው ምስል ነው ልትልሽ ከቻለች ያ ትክክለኛ ታሪክ ነው የሰራችው፣ ባህሪውን ነው ወደ ሌላ ሰው የቀየረችው። ለምሳሌ እኔ አሁን ስለ ሰላት ታሪክ ልጽፍልሽ እችላለሁ። ጀማልና አህመድ የሚባሉ ሁለት ወንድማሞች ነበሩ። ጀማል በጣም ይሰግዳል፣ አህመድ ግን አይሰግድም እያልኩ ብጽፍልሽ ክስተቱ ያለ መሆን አለበት እውነት አይነት ክስተት እንደዚህ አይነት ነገር የማህበረሰቡ በሽታ መሆን አለበት ሐቂቃው ግን ይሄ ችግር ያለባቸው ሰዎች በትክክል ጀማልና አህመድ ተብሎ የሚጠሩ ሰዎች ግን ላይሆኑ ይችላሉ ያን ችግር ያለበትን ለጀማልና ለአህመድ ነው ያላበስኩት እንዲህ አይነት ስራ ነው የምትሰራው ወይስ ከናካቴው ከአለሙ የወጣ ይሄንን ጠይቀያት ልቦል ምን እንደዚህ አሁን በሰው አስመሰላ በየሷ ሐሳብ ሆኖ በሰው አስመሰላ እውነተኛ ታሪክ ነው አይደለም መጀመሪያ ክስተቱ በቃ እሱ መጠየቃለብኝ ኡስታዝ አዎ በቃ ያንን አጣለኝ መጀመሪያ ልጠይቃትና አሁን እንደገለጹልኝ እንደዚህ ከሆነ እንደዚህ ነው እንደዚህ ከሆነ አይበቃም ቢል መልስላት ገባኝ ጀዛኩሙላህ ኸይራን አልহামዱሊላህ ተመለስልኝ አርፍኝ አሁን አላችሁ ሀዊ ደግሞ አብሽሪ ልክ ነው ያልሽው አብሽሩ ሁሉም ትክክል ነው ማይክ ፍሪ ورحمة الله وبركاته ما شاء الله صلاة والسلام على رسول الله صلى الله عليه وسلم عندنا جو الله جو واندو موشنا يتوج عندي هو مستاذوج جزاكم الله خير استاذ ني يا استاذ زبرتو ملو بملو نو يا ملتاني ان انت ستلاق موسى لسماه واند عند تياكي وش سلامة طولي በዛ ልጠይቅ ብየ ነው ኢንሻአላህ ያው የመጀመሪያው ጥያቄ ሰላሳ አላሁ አክበር ሰላትን አቆሙ ካለ በኋላ በዛ ላይ ዘካትና እንዲሁም ከአጎንባሾችም አጎንብሱ ብለው ወይም ደግሞ ከሳጋጆችም ስገዱ ይላናል እና ሰላት ብሎ ይያለ እንደገና ደግሞ በርኩዕ ለብቻውን መለየቱ ምንድነው የሚያሳየው የሚለው ነው በዛ ላይም በብዙ ቁርአን እንትን ስናይ ወርኩዑ ማዕራኪሊ ወይም ደግሞ እስጂዱ ማዕሳጂዲን ነው የሚለው እንጂ ሌሎቹ የሰላት እንትኖቹን አይጠቀሱም ማለት በተለይ አርካኖች የሆኑ ማለት ነው ብዙ በብዛት አይጠቀሱም ምናልባት አንዳንድ ወይም በሐዲስም የተጠቀሱ ሊሆኑ ይችላሉ ግን በብዛት እንትን አይሉምና እነዚህ መደረጉ ምክንያቱ ምንድነው ወይም ህክማው ምንድነው የሚለው ነው ኢንሻአላህ ግልጽ ሆነ ወይ ከዚህ ምን መማር እንችላለን የሚለው ነው ኢንሻአላህ ማአራኪዕ የሚለው ላይ ሸህ መሐመድ አሚን አልሃረሪ ኢትዮጵያዊ ሙፈሲር حافظه الله ورعاه من ይላሉ አይሰሉ الصላተ الصላዋት الخمس مع المصلين ከመጀመሪያው ለየት የሚያደርገው ይሄኛው ላይ ሶላቱል ጀማዓን ነው የሚጠቁመው ከሰጋጆች ጋር አብራችሁ ስገዱ ነው የመጀመሪያው ወአቂሙ ሶላት ሲል ጅንሱ ሶላት መሰገድ እንዳለበት ሲገልጽ እዚኛው ላይ ሲደግመው መጨረሻ ላይ ከጀማዓ ጋር መሆኑንም ያሳያል فإن صلاة الجماعة تفضل تفضل صلاة الفرض ب 27 درجة 27 درجة ብልጫ ያክል ጀማዓ ስላለው ነው ይሄ አንድ ነው ሁለተኛው ደግሞ وخص الله سبحانه وتعالى الركوع بالذكر ይሄንን የጀማዓ ሶላት ركوع በሚለው لفظ ለምንድነው ተخصيص አድርጎ ያመጣው ከተባለ تحريدا لليهود على الاتيان بصلاة المسلمين የሙስሊሞችን ሶላት እንዲያመጡ አይሁዶችን ለማነሳሳት ነው ليش فإن اليهود لا ركوع في صلاتهم አይሁዶች ሲሰግዱ በድሮ ሸሪዓቸው መሰረት ركوع አልነበረውም قيام الناس وجود نبراتهم فكأنه تعالى قال صلوا الصلاة ذات الركوع في جماعة ركوع اللاتن صلاة بجماعة سجدوا مالتنا يوم كذهم عن قلنا ركوع صلاة نبراتهم الناس صلاة ركوع النطلو سبيشالي عمدتاو وقيل دقمو من ذهم تبروا لكونه ثقيلا على أهل الجاهلية جاهلية وش إيه ركوع بدعم ميكبداتشو بارتس لنبرانا يوم እንደዚሁም ወቂለ ካስፈለገም ሰፋ ባለ መልኩ እንዴ ተብሏል እነሆ አራደ بالركوع جميع اركان الصلاه ركوع ለማለት የተፈለገው እዚህ ቦታ ላይ አጠቃላይ የሶላት ሩክኖችን ሁሉ ነው ለምን ركوع የሚባለው ማጎንበስ ነው ኢንሄና አናወደል ስለዚህ ለركوعም ለስጁድም ለማንኛውም ነገር ሰውነትህን ዝቅ ማድረግ ስለማይቀር ሁሉንም ይመለከታል ወደሚለው ለሄዱ ነው والله اعلم እንግዲህ ከዚህ አንግል ነው ብለው የተለያዩ ራዮችን አስቀምጠዋል السلام عليكم ورحمة الله تعالى وبركاته ወንድሜ ያው ሀይደር ድምጽ ደርሷል ኢንሻአላህ። مرحبا ان شاء الله جزاكم الله خير ان شاء الله وندموت جيتوج يا وندمي ابو حيدر قلصوتال استاذم قدم اندي قلطوت اني اندرو كراسي چمر معناتن لما استاوس لو وندموت لهتوچ يفلكوت لمثالي كدرس بوحالا يالچن تايم 10 10 دقيقه 15 دقيقه نو بينوراچو لو استاذ معناتن بزياچ با 10 دقيقه با 15 دقيقه اوست ልክ እንደ ዛሬው ተቃሚ የሆነ ወገኖችን ይዘን መውጣት መቻል አለብን። ለምሳሌ ወለወደፊት ስንማር ቀሶስ አለ ቁርአን ላይ እንግዲህ ኡስታዝ እንደምታውቀው አቡ ሀይደር ያለፉ ሰዎችን ያለፉ ታሪኮችን የዓድ የሰሙድ ምን ብሎ ይጠቅሳል? የማይንትን ቦታውን ማናውቀው ቦታቸው የት ነው ቁጥራቸው ምን ያህል ነው ምናምን የሚሉ ጥያቄዎች ቦታውን ማወቃችን ምንም አይጠቅመንም። የተፈለገው እነዚያ ሰዎች እነዚያ ህዝቦች ያላህ ነብይ በማስተባበራቸው ሐቅን አንቀበልም ብለው እንቅፋት በመፈጠራቸው ያጋጠማቸውን ለነሱ አላህ ተዓላ ቁጣ ሰለባ በመሆናቸው እኛ የነሱን ስራ ደግመን ከነሱ ስራ ትምህርት እንድንወስድ እንድንጠነቀቀው ነው የተፈለገው። ቦታውን መጠየቅ ለወደፊቱም ቢሆን ማለት ነው ኢንሻአላህ። ቦታው የታከባቢ ነው ስንት ናቸው እድሜያቸው ስንት ነው ቁጥራቸው ስንት ነው የሚለው ምንም በነፊት የለውምና ኢንሻአላህ እንደዚህ እንደዚህ ነገሮችን ተቃሚ የሆነ ነገሮችን እንጠይቅ ለማለት ነው። የቦታ መጠየቅ የቁጥራቸውን ብዛታቸውን መጠየቅ ምናምን ምንም ለኛ የሚሰጠነ በነፊት የለው። ሌላው ደግሞ አሁን ቅድም ወንድሜ እንደጠቀሰው አንድ ወንድማችን ጠቅሶታል በቁርአን እንደምታውቁት ወኢዛ ቁሪአል ቁርአን ፈስተሚዑ ለሁ ወአንሲቱ ለሁ ቁርአን እየተነበበ ዑለማዎቻችን አንድ ሰዓት ገብተን ዑልም ተምረን ለመውጣት ባለችን ጊዜ በሂ የሚጻፉ ጽሁፎችን አቁሙ ብሎ ማነው ተናግሯን ወንድማችን ኢንሻአላህ። ወንድማችን አቡ ሀይደር ይሄን ነገር አንተ ብትቆጣጠሮም ጥሩ ነው መጻፉ፣ ምክንያቱም አንደኛ የኡስታዝንም ሆነ የኛን አቴንሽን ይስባል እዚያ የሚጻፉ ነገሮች። ስለዚህ ያ የሚጻፈው ነገር አንደኛ አንተ ወንድሜ አንቺ እህቴ የምትጽፊው ቁርአንን ሲነበብ ያአላህ ከላሙላህ ሪስፔክት ማድረግ መቻል አለብን፣ ስርዓት መልመድ መቻል አለብን፣ አደብ ሊኖረው ይገባል። ጽሁፉን እናቁመው ሙሉ በሙሉ ምንም አይጠቅመንም። አስተያየት መስጠት ምናምን በኋላ ነው እና ኢንሻአላህ ይሄ ጽሁፍ የምትሉ የሚባለው ነገር ኢቭን ይሄ ሰላም አለይኩም ወይ ትነሽ ወን ምናምን እንደምከረምሽ እንደታደ ይሄ ነገር درس ከተጀመረ ሙሉ በሙሉ እናቁመው ግዴላችሁ። አንደኛ እናንተ የዚህ ሁሉ ሰው ቀልብ 150 200 ሰው ገብቶ አቴንሽኑን ስትስቡት ቀልቡ ይሰበራል። ኸይር ከስበን በመውጣት ፈንታ የሰው ወንድምን ቀልብ መስበር ደግሞ በጣም አደገኛ ነው። ሁለተኛ አላህን ከላማ ሪስፔክት አለማድረግ ነው። ወይዛ ቁሪአል ቁርአኑ ፈስተሚዑ ለሁ ወአንሲቱ ጸጥ በሉ ነው። ሱረቱል ጂን እንግዲህ ሱረት አይታችኋል። ጂኖች እንኳን ቁርአን ሲሰሙ እንዴት ብለው ዝም በሉ ብለው አንዱ ባንዱ ላይ ተራኩም ሆኖ ተደራርበው እንዳዳመጡ እና ኢንሻአላህ ለወደፊትም ቢሆን ለወንድሜ ላቡ ሀይደር ምንድነው መግለጥ ያልተፈለኩት ወደፊት ይመጣሉ እንዲህ አይነት ህዝቦች አንዲሽ ነበሩ እንዲህ ብዙ አላህ እንዲያረጋቸው በዚህ ምክንያት እንዲጠፉ በዚህ ቁጥራቸው ምን ያህል ነው ቦታቸው የት ነው ምናምን የሚል ጥያቄ አናንሳ ለማለት ፈልጌ ነው። ጀዛከላሁ ኸይር ብለ ወንድሜ ላቡ ሀይደር አብሬ እናንተ ጋር ሸር ለማድረግ ነው ኢንሻአላህ። በጣም ጥሩ ጠቃሚ ደርስ ነው የያዝነው። ፈልገን የማናገኛቸውን ወንድሞቻችንን ዑለማዎቻችንን ህቤታችን ቁጭ ብለን እያገኘን ነው እንጠቀምባቸው። ወሳሪዑ ኢላ መግፊረቲ ሚን ረቢኩም የሚመጣው በዕልም ነው። ጀሃነምን የምንፈራው ስናውቅ ነው። ጀነትን ዳሩ ሰላምን የምንጓጓው ስናውቅ ነው። እና ኢንሻአላህ ጀዛኩም አላሁ ኸይር አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ጠዊል ያርግልን ኢንሻአላህ። እኔ አራተኛ ነበር ለሞጥል ፈለኩ ሁለተኛ ሆንኩ እንግዲህ የቻልኩን ታይል ለሞጥል አይጣን ረጂም بسم الله الرحمن الرحيم قا ادم فتلقى اغنى ادم اغنى من ربه كالله كلمات نغغر ويندمو قالات فتاب توبته مالتنا ادم عليه فتاب توبتهن تقبلت مالتنا فتلقى اغنى ادم اغنى من ربه كالله مالتنا كلمات ንግግሮች ፈታበ አለይ ወደ አላህ ተውበት አረገ ማለት ነው እነሆ አላህ ማለት ነው هو እሱ አተዋብ ተውበት ተቀባይ ነው አላህ ማለት ነው አርሂም ሐዛኝም ነው አላህ ለሰዎችም ሐዛኝም ነው አደምን ሐዘንለት ማለት ነው قلنا آل الله قلنا ألنا تشو إحبطوا وردوا منها كجنة جميعا هلاتكم جميعا سنيل آدم كهوا كإبليس غارا كجنة ود مريت وردوا على تشو الله مالتنا فإما إن دزوم يأتيانكم መጡባቸው ምንኒ ከኔ ሁደን ትክክለ ሁደን ፈኢማ ያእትያነኩም ከኔ ይመጣላቸዋል ምንኒ ከኔ ሁደን ቀጥታ መንገድ ማለት ነው ፈመን ተቢአ ይህን ቀጥታ መንገድ የተከታተለው ሁዳያ ቀጥታ መንገዴን ፈላ ኸውፉን فلا خوف من ميفرا نغر يلم عليهم بسولا ميفرا نغر يلم ولا هم اندزوم يحزنون ولا ايفرهم احزنهم كاينين قطتا منجد يتكتتلوت معناتنا والذين اننا كفروا بانقصوت كفروا يعني كفروت اندتنا يهونوت والذين اننا كفروا يكادوت وكذبوا يسواشوا اياتنا باياتنا انقصوتاتنا يسواشون اولئك انسوا اصحاب النار يسات ناتشو اصحاب النار يسات ناتشو هم انسوا فيها بئسات وسط خالدون መኖሪያቸው እሳት መኖሪያቸው ነው ማለት ነው አስሃም ማለት የእሳት አዟታሪ ናቸው ማለት ነው ሁም ፊሃ እነሱም ሁም ማለት እዛ እሳት ውስጥ ፊሃ ውስጧ خالዱን ነዋሪዎች ናቸው ቢሎ ዚላይ ያ በኒ እስራኤል ቢሎ ቀጥታ ወደ ያ በኒ እስራኤል ይገባል ያ በኒ እስራኤል የናንተ የእስራኤል ልጆች ኡዝኩሩ አስታውሱ ንዕመቴ የለቲ ያቺ የንዕማዬን አስታውሱ አና አምቱ አለይኩም በእናንተ ላይ የስጦታዬን ወይም ደግሞ ንዕማ ማለት አለቲ እንደዛውም አና አምቱ የነዕማይን አለይኩም በእናንተ ላይ አንአምቱ አለይኩም በእናንተ ላይ ነዕማ የሰጠሁትን አስታውሱ ወአውፉ ሙሉ ቢአህዲ የኔን ቃሌን ሙሉ ወአውፉ ቢአህዲኩም እኔም ቃላችሁን አሞልላችኋለሁ ወኢያያ ፈርሀቡን እንግዲህ ወአውፉ አህዲ ቢአህዲ ትዛዜን አምሉ ማይህ አህዲ ማለት አላህ ወአድ የገባላችሁ ትዛዜን አምሉ ወአውፉ ቢአህዲ ትዛዜን አምሉ ወአውፉ ቢአህዲኩም እኔም በእናንተ ትዛዛችሁን አሞልላችኋለሁ ወእያ ያፈርሀቡን እኔም ብቸኝነት ፍሩኝ ብሎ አላህ በእስራኤል ልጆች ላይ ማለት ነው ወአሚኑ እንደዚሁም እመኑ ቢማ አንዘልቱ ያወረድኩባቸው ሙሰድቀን ሐቅ የሆነ ሙሰድቀን ያለት ትክክለኛ ግልጽ ያለ ሐቅ የሆነውን ሊማ ማአኩም በእናንተ እጅ ያለው ወላ ተኩኑ አትሆኑ ያኔ ወአሚኑ ኢመኑ ቢማ አንዘልቱ በእናንተ ላይ ያወረድኩትን ሙሰድቀን ሐቅ የሆነውን كتاب مالتنا توراة إنجيل مالتنا لما معكم بنانتي إجيالو ولا تكونوا أتهونوا أول كافر به መጀመሪያ ካዲዎች አትሆኑ ማለት ነው። ወላ ተሽተሩ አትሸምቱ ቢአያቲ የኔ አንቀጾቹን ሰመነን ቀሊላ በጥቂት ገንዘብ በጥቂት ዱንያ ላይ የሚያስፈልጋቸው ነገር ወይም ደግሞ አትሸምቱ ቢአያቲ ሰመነን ቀሊላ በትንሽ ዋጋ ማለት ነው። ሰመነን ቀሊላ በትንሽ ዋጋ ወእያያ ፈተቁን እኔን ተጠንቀቁኝ ይላል አላህ። በበኒ እስራኤል ነው እንጂ ሁላችንም እንደዚሁ ነው ብሎ ፈስሮታል። እሺ ወላ ተልብሱል ሐቃ ሐቅን አትገልብጡት ቢልባጥል በባጥል አትቀያየሩት አትመንዝሩት ሐቅን ቢልባጥል ወላ ተክቱሙል ሐቃ እንደዚሁን ሐቁንም አትሸፍኑት ወይም ደግሞ አትደብቁ ወአንቱም ተዓለሙን እናንተ ያወቃችሁ ሐቅን ወደ ባጥል አትሸፍኑት ማለት ነው። ወአቂሙ ሰላታ ሰላትንም ስገዱ ወአቱ ዘካታ ዘካንም አውጡ ወርከኡ ሩኩም ጉረዱ ማራኪኢን ከሰጋጆች ጋራ ሩኩኢን ከሩኩ የሚወርዱ ሰዎች ጋራ ሩኩኢን ውረዱ ከሰጋጆች ጋራ ሲገዱ ወይም ደግሞ ሰሉ ማል ሙሰሊም ከሚሰዱት ጋራ ሲገዱ ማለት ነው። አታእምሩነ ናሰ ሰውን ታዛላችሁ ብልብር አላሁን ፍሩ በማለት ሰውን ታዛላችሁ ወተንሰውና ትረሳላችሁ አንፉሰኩም ለራሳችሁን ትረሳላችሁ ወአንቱም እናንተ ተትሉን አልኪታብ ኪታብ ታነባላችሁ አፈላ ታቂሉን አትረዱም እንዴ ኪታቡን ወአንቱም እናንተ ተትሉን አልኪታብ ኪታቡን አንቀጾችን ታነባላችሁ አፈላ ታቂሉን አትረዱም እንዴ አላቸው ማለት ነው አላህ። ወስተዒኑ ታዊን ማለትም ተጋገዙ ቢሰብር በትግስት ወሰላት በሰላት ወኢነሃ ለከቢረቱን ሰብርም ሆነ ወሰላት ወኢነሃ እሷ ለከቢረቱን በጣም ከባድ ናት ኢላ አለል ኻሽኢን ተጠንቅቆ አላሁም ሚፈሩ ሰዎች ላይ ነው እንጂ ኢላ ማለት ኢላ አለል ኻሽኢን አላሁም ከሚፈሩ ሰዎች ጋራ አላሁም ከሚፈሩ ሰዎች ከሆነ ነው እንጂ አሰብር ወሰላዋት እንሃ ለከቢረቱ በጣም ትልቅ ነገር ነው አይችሉም ማለት ነው። ሰብርንና ሰላትን ከባድ ናት ትከብዳለች ማለት ነው። አለዚና እነኛ የዙኑነ ያወቁት አነሁም እነሱ ሙላቁ ሊያገኙ ረበሁም አላሁን ወአነሁም ኢለይህ ራጅኡን። ኦኬ አለዚነ እነኛ የዙኑነ ያወቁት አነሁም እነሱ ሙላቁ ረበሁም አላሁን ለማገኘትን ያወቁ ሰዎች አነሁም እነሱ ኢለይህም ራጅኡን ወደ አላሁን ይመለሳለን አላሁን እናገኛለን ብሎ የሚያውቁ ሰዎች ከሆነ ነው እንጂ በሌላ ላይ ከባድ ነው። ያ በኒ እስራኤል እናንተ የእስራኤል ልጆች ኡዝኩሩ አስታውሱ ኒዕመቲ አላሁ ነው የሚለው ኒዕመቲ ሚንዳየን ማለት ነው። ኒዕመቲ ማለት ኒዕማየን አለቲ ያቺን አንአምቱ ጸጋዬን ማለት ነው። የጸጋዬን የሰጧችሁ ጸጋዬን አለይኩም አሁን መጣልኝ ኡዝኩሩ አስታውሱ ኒዕመቲ ጸጋዬን አለቲ ያቺን አንአምቱ እናንተ ላይ ጸጋ የሰጠሁትን አለይኩም በእናንተ ላይ አኒ እኔ ወአኒ እኔ አላህ ነው ፈደልትኩም አበለጥኳቸው አለል ዓለሚን ከዓለማት ሁሉ ያበለጥኳቸው ማለት ነው። የእዛን ዘመን የነበሩ ሰዎች ማለት ነው። ወተቁ ፍሩ የውመን ቀኗን ላተጅዚ አንዱን ከአንዱ ማይጠቃቀምበት ቀን ነፍሱን አን ነፍሲን ሸይአ አንዱ አንዱን መጠቃቀም ማይጠቅምበት ቀንም ፍሩ ወላ ይቅበሉ ምንሃ ምንም ማይቀበልበት ምንም ከአንዱ ከአንዱ መውሰድ ማይቻልበት ቀን ሸፋአቱን መረዳዳት ማለት ነው። ሸፋአ ማለት ወላ ይኡኸዙ አይወሰድም ምንሃ ከሱ ምንም አድሉን አድሉን ማለትም ምንም ከሱ በዲል ማለትም ጉቦ ማለት ነው። ወላሁም ዩንሰሩን ወላሁም እነሱም አይደለም ዩንሰሩን ምንም ምረዳቸው ምረዳ ሰው የሌለበት ቀን ማለት ነው። ብጠቁ ማለት ይቻ ማንም ማንንም የማይጠቅም ቀን የመልቅያም ቀን ማለት ነው። አንዱ አንዱ መጥቀም ማይችልበት ቀን ወይም ደግሞ ከአንዱ አንዱ በዲል ወይም ደግሞ ጉቦ ወይም ደግሞ የሚረዳው ሰው የሌለበት ቀን ያቺ ምንም ነስር የሌለባት ቀን ፊሩ ይለናል ማለት ነው። አላህ የሰማነውን የተቀራነውን የተጠቀመ ሰው አላህ ያርግልን።